እንደዛ ከሆነ ብቁ አይደለም ማለት ነው። ነገር ግን ይሄ ሐዲስ ደዒፍ ቢሆንም እክሉ በስመላን ሰሓቦች በኢጅማዕ ፋቲሓ ላይ ጽፈዋታል። ሐዲሱ ረዋሁ ዳረቁ አልሐምዱሊላህ فاقرأوا بسم الله الرحمن الرحيم إنها أم القرآن وأم الكتاب والسبع المثاني وبسم الله الرحمن الرحيم إحدى آياتها أنا أمنه أبرد شكر أم القرآن بسم الله نموك أنك سوچا أن دونه ነው የሚለው እና ይህን ነው እንደ ማስረጃ የጠቀሱት። ግን ብዙዎቹ ይህን ሐዲስ ደዒፍ ነው ይሉታል። ቢሆንም ሰሓቦች በስመላን ጽፈዋታል እና ቱም ምን ኩል ሱራ ከእያንዳንዱ ሱራ እንደ አንድ አያት ወይም ደግሞ ባዕዱ አያ ከፊል አያት ተደርጋ ትቆጠራለች የሚል አቋም ያላቸው አይማዎች አሉ። አይደለም ብስም ላህ ራህማን ራሒም ቁርአን አነምል ሁለተኛው ቦታ ላይ እነሁ ምን ሱለይማን ወእነሁ ብስም ላህ ራሕማን ራሒም ጁዝ አያ ሁና መጥታለች። ይሄ ነው። ነገር ግን የፋቲሓ አካል ናት ወይ አይደለም ደግሞ አይመታት ሰላሳ ይሄንን ይላሉ ኢማም አሕመድ፣ ማሊክ እና አቡ ሐኒፋ። የቂራአ አኢማዎች መካከል ብስምላህ የፋቲሓ አካል ስለሆነች ነው አንድ ቁጥር የጻፉባት በሐፍስ ቂራአት ላይ ማለት ነው። በዚህ አካሄድ መሰረት የነሱም እኛ በእጃችን ያለው ቁርአን ማለት ነው። ሌሎች ደግሞ ቂራአዎች ላይ አልሐምዱሊላህ ረብል ዓለሚን አንድ ቁጥር ያደረግና ከዚያ በኋላ አንዓምተ ዓለይሂም ላይ ስድስት ቁጥር ያደርጋል ማለት ነው። የፋቲሓ አካል ናት በሚለው ላይ የተመሰረተ ሌላ ሑክም አለ። ፋቲሓ በጀህር ስለምትቀራ አብራ መቀራት በጀህር አለባት። የሻፊዒዎች አካሄድ ይሄ ነው። ይህንን ሐዲስ አሁን አልኢማም እብኑ አልሙለቅን አልበድር አልሙኒር የተባለ መጽሐፋቸው ላይ ሀዛ አልሐዲሱ ሰሒሑን ረዋሁ ዳረቁጥንዩ ፊ ሱነኒሂ ይላሉ። ሰሒሕ ነው ብለውታል። በእነሱ አካሄድ እንደ ሰሒሕ ቆጥረውታል ማለት ነው። እና አንድ ሰው ብስምላህ ራህማን ራሒም ድምፁን ከፍ አድርጎ ሲቀራ የሆነ ትልቅ ቢድዓ እንደሰራ አድርገው የሚደነግጡ ሰዎች ስላሉ ምስናድን ኩሉ ሪጃሊሂ ሲቃቱን ላ ጀረመ ዘከረሁ ብኑ ሰከን ፊ ሰሓሕ ፊ ሱነኒሂ ሰሓሕ። ይሄ አንድ ነው። ሌሎቹ ደግሞ አይደለም ፋቲሓ አካል አይደለችም የሚል አመለካከት ያላቸው አሉ። ግን የፋቲሓ አካል ባትሆንም ትቀራ የሚለው ላይ ኢማም አቡ ሐኒፋ፣ ኢማም አሕመድ እና ሻፊዒ መቀራት አለባት የሚለውን ይስማማሉ። ሻፊዒ ድምፅ ከፍ ተደርጎ ይቀራ ሲሉ፣ ሌሎቹ ደግሞ ድምፅ ዝቅ ተደርጎ ይላሉ። ኢማም ማሊክ ደግሞ ከናካቴው መቀራትም የለባትም ይላሉ። በቡኻሪ እና በሙስሊም የተዘገበ ሐዲስ እንደ ዋቢ ይጠቅሳሉ። ሁወ ምንድነው ሰለይቱ ከልፈ ረሱሊላህ ሰለላሁ ዐለይሂ ወሰለም ወዑመር ፈለም የኩኑ የዝኩሩነ ብስሚላህ አራሕማን አራሒም فلم يكونوا وكانوا يفتتحون قراءة بسم بالحمد لله رب العالمين بسم الله نذكر من ميلون رواية لما اتكم شراش مذكر اللي باتهم إلى الله سيجز تنستو الله أكبر بلو الحمد لله رب العالمين بلو ميك أراسه بنور راسه ونم صلاة صحيح نم نمشقر لهم ليلو ኢማም አሕመድ እና አቡ ሐኒፋ ደግሞ በድምፅ ዝቅ ተደርጎ ይቀራበት ይላሉ። ይሄኛው ጠንካራ ማስረጃ ያለው እሱ ነው። የሪዋያ የቡኻሪ ሪዋያ ላይም ያለው በዚህ ነው መፈሰር ያለበት ማለት ነው። አህካማን በተመለከተ የሚቀርጥ አህካም ካለው ጠይቃላችሁ። ይህን ይመስላል። ይህንን ሐዲስ አልባኒም ሰሒህ ነው ብሎታል። ብስሚላህ አራህማን አራሒም ኢሕዳ አያቲሃ የሚለውን ሰሒሑ ልጃሚዕ ሰጊር ላይ ሰሒሕ ነው ይላል። በይሀቂም የዘገቡት ሐዲስ ነው። ፋቲሓ ሳራሷ ፋቲሓ ዋጅብ ናት። ባለፈውም ጠቁም ያለሁኝ ያው ይታወቃል። ይሄ ሱረቱ ሰላት ተብላ እስከመጠራት ድረስ የደረሰ ነገር ነው፣ ጥብቅነቷ ማለት ነው። የማይችል ሰው መቅራት ያልቻለ ለምሳሌ አዲስ ሰለምቴ ሆኖ ፋቲሓን ለመማር ስላልቻለ እና እስከሚማር ድረስ ባለው ጊዜ ሌላ ዚክር ማለት እንደሚችል የሚያሳይ ሐዲስ አለ። ሱብሓነላህ አልሐምዱሊላህ ወላ ኢላሀ ኢላላህ አላሁ አክበር የተሳካለን ነው። በሁሉም ረክዓ ላይ መቀራት አለባት። አለል ቀውል ሰሒሕ ለምን በፋቲሓ ቂራአ ዙሪያ የመጡ ሐዲሶች ወደ ተቅሪበን ወደ ተዋቱር የቀረቡ ናቸው። ከነዛ መካከል አቡ ሁረይራ ረዲየላሁ ተዓላ አንሁ ሰውየው ኢማሙን እየቀራ እኔ እየሰማሁት ፋቲሓን መቅራት አለብኝ ወይ ብሎ ሲጠይቃቸው በእጃቸው ደረቱን ጎሰም አድርገው እቅራ ቢሃ ያ ፋሪሲይ ቅራ ብያሃለው ቅራ አሉት። እና መቀራት አለባት ማለታቸው ነው። ሀዛ ሁወ ሰሒሕ። ሐታ ኢማሙ ድምፁን ከፍ በሚያደርግበት ጊዜም የኢማሙ ከተሰማ የኢማሙ በቂ ነው የሚሉ አባባሎች አሉ። ለዚህም እንደ ማስረጃ ፊ ሰሒሕ ሙስሊም ያለ የአቡ ሁረይራ ሐዲስ ያመጣሉ። ኢነማ ጁዒለ ልኢማሙ ሊኡተመ ቢሂ ብሎ ወኢዛ ቀረአ ፈአንሲቱ ሰሒሕ ሙስሊም ከአቡ ሁረይራ የመጣ ያንን ዋቢ በማድረግ ኢማሙ የሚሰማ ከሆነ ፋቲሓም ሆነ ሌላ ሱራ መቅራት አይቻልም አይነት የኢማሙ አሕመድ ቀውል ተደርጎ የተዘገበ አለ። ከዘመናችንም እነ ሼክ አልባኒ ይህንን ሀሳብ ይደግፋሉ። ግን ይሄ ሀሳብ ትክክል መስሎ አይታየኝም። ለምን ፋቲሓ በምንም መልኩ መቀራት አለበት? አዩማ ሰላትን ላ ዩቅረኡ ፊሃ ቢፋቲሓት ልኪታብ ፈሂየ ኺዳጅ የሚል ሐዲስ ስላለን ኢንሷት አዎ ማዳመጥ አለብን። ግን ማዳመጡ ከፋቲሓ ውጪ ባለው ብቻ ይሆናል ማለት ነው። ፋቲሓ ከሆነ የግድ መቅራት ዋጅብ ይሆናል ነው። እንግዲህ ፋቲሓን በተመለከተ ለመጠቆም ያሰብኩት አሕካም በእኔ በኩል እስከዚህ ድረስ ያለው ነው። ያሉትን አዲላዎች በዝርዝር እያነሱ ማውራቱ ሰዓቱም አይበቃም። ይህን ይመስላል። የሚቀር ነገር ካለ ማወቅ እንትተትጉት ካለ ከደርሱ በኋላ ባለው የጥያቄ ጊዜ ላይ ሙናቀሻ ማድረግ እንችላለን። እንደፈለግን አድርገን ሙናቀሻ ማድረግ እንችላለን በስፋት። አሁን ወደ ሱረቱ አልበቀራ ተፍሲር ብንሄድ መልካም ይመስለኛል እና ወደዛ እንቀጥል። የሚቀራ ሰው እንዲቀራ ማይክ ፍሪ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم مايك فري من الشيطان الرجيم بسم الله الرحمن الرحيم سورة البقرة يا لام طاء مئراف بمبال يمتتاوكو يجي مئراف በመዲና ነው የወረደችው በዚህ ስሟ በተለያየ የሐዲስ ኪታቦች ላይ ተሰይማ በሐዲስ ላይ ተጠርታ እናገኛለን فقد جاء في الصحيح ان النبي صلى الله عليه وسلم قال من قرأ الآيتين من آخر سورة البقرة كفتاه ሁለት በአልበቀራ ምዕራፍ መጨረሻ ዙሪያ ያሉትን አንቀጾች ያነበበ በቂዎች ናቸው አሉ። በአንድ ሌሊት ውስጥ ማለት ነው ከሸይጣንና ከተለያየ ነገር አልበቀራ ብለው ጠሯት ማለት ነው። وعن عائشة رضي الله عنها قالت لما نزلت الآيات من آخر البقرة في الربا قرأهن رسول الله صلى الله عليه وسلم ثم قام فحرم التجارة في الخمر كالبقرة مجرشا كابيا اللوت يريبا اناكس وشوردو نبي صلى الله عليه وسلم ان السن متو مسجد استقومو انا ببواتشونا بزيو ما يايزو خمر منكد حرام مهنون اووجو سورة البقرة تبلا يتطراتشو بوسطوا يلامتوا تاريك የእስራኤል ቤተሰቦች እንዳርዷት እና የሞተን ሰው ገዳይ ምልክት ተሆን ዘንድ በተአምርነት ተሰጠችዋላም ታሪክ ስለተወሳባትና ከዚች ሱራ ውጪ ሌላ ቦታ ያልተጠቀሰ ብቻኛ ታሪክ ስለሆነ ነው انفردت به هذه السوره ከሌሎች ደግሞ አሊፍ ላም ሚም ተብለው ከሚጠሩ ከሚጀመሩ ምዕራፎች መካከል በዚህ ተለየች ማለት ነው አልበቀራ በመባል وفي المستدرك ان النبي صلى الله عليه وسلم قال انها سنام القران يقران شانيانات بلوال يميل حديث زغبوال الحاكم سنام ማለት የማንኛውም የበላይ አካል ሻኛ ወይም ሌላም ነገር ሊሆን ይችላል ማለት ነው ይሄ እንደ ስም ሳይሆን እንደ ወስፍ ነው ዋንኛ የቁርአን አካልናት ለማለት ረጅሙ ምዕራፍናት በጣም በርካታ ደግሞ ህግጋቶችን ከተውሂድ አንስቶ የተደደረ ህግጋቶችንም ያካተተች ምዕራፍናት አልበቀራ በመዲና ነው የወረደችው باتفاق المفسرين ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከሄዱ በኋላ የወረደችም የመጀመሪያ ምዕራፍናት امام ابن حجر في فتح الباري باتفاق العلماء اندالوت مالنا وقيل نزلت سورة المطففين قبلها ايدلم المطففين كالصابة فتن يوردتشو يمل للا زقباء اللا أبابا لالا سورة المطففين مدنيينات بملو تهدو مالنا ولا شك أن سورة البقرة فيها فرض الصيام والصيام فرض في السنة الأولى من الهجرة በአልበቀራ ውስጥ የጾም ግዳጅነት ታውጇል كتب عليكم الصيام كما كتب على الذين من قبلكم يميلو ጾም ደግሞ ከሂጅራ በመጀመሪያው ዓመት ከመጡ ግዳጆች አንዱ ነው መጀመሪያ ላይ የአሹራ ጾም ወጅቦ ነበር ከዛ በኋላ የረመዳን ጾም ወጀበ ነብዩ ሰለላሁ ዐለይሂ ወሰለም 9 ረመዳኖችን ጾመው ነው ከዚህ ዓለም የተነጠሉት ማለት ነው وفي البخاري عن عائشة ما نزلت سورة البقرة إلا وأنا عنده بقرة وردت نساء توقع هنينو قالوا عائشة عائشة عم رسول الله صلى الله عليه وسلم زندي هدود بشوال ور كهجرة بمجمري أو آمتنا إيه أبابا لنقدي مجمري أنا وردت كميلو غارة بتوسطنا درجة ميقاتش بيهونم ሱራይቱ ሙሉ ለሙሉ አንድ ጊዜ አይደለም ይወረደችው የተወሰኑ አንቀጾች ወረዱና ከዛ በኋላ እየተሟላ መጣና አይሻ ከዛ በኋላ ይወረዱትን በመመልከት ሊሆን ይችላል 9 አመት አብራ ቆይታለች እሷም ግን የመጀመሪያው አመት ረመዳን ካለፈ በኋላ ነው የመጣችው እሷ አልበቀራ ውስጥ ደግሞ የረመዳን ተዛዝ ታውጇልና ማለት ነው እንደገና አልበቀራ የሐጅ አህካሞችንም ይዛለች ሐጅ ደግሞ ከሂጅራ በ9ኛው አመት ነው የወጀበው ስለዚህ አልበቀራ አንድ ጊዜ ወረደች ሳይሆን በተከታታይ የተወሰኑ አንቀጾች እንዳስፈላጊነት ይወርዳሉ ሌላ ጊዜ ደግሞ ሌሎች መጨረሻ ላይ ተሟልታ ተገኘች ማለት ነው ቁርአኑ አወራረዱ አስላን ይሄው ነው ወቁርአናን ፈረቅናው ሊተቅራሁ على الناس على مكث ቁርአኑን አከፋፍለናል በሰዎች ላይ በቀስታ በሂደት እንድታነብላቸው بلو اندمي لو مالنا فيحتمل ان نزولها امتد الى ما الى ما بعد سنه 8 اسك 8ኛው አመተ ሂጅራ درس ባለው በተከታታይ ነው ወረደችው በተለይ ደግሞ የመጨረሻው አንቀጽም እዚህ ሱራ ውስጥ ነው ያለችው اخر ما نزل من القران وهي قوله تعالى واتقوا يوما ترجعون فيه الى الله የቁርአን የመጨረሻ አንቀጽ ማወራደድ የትኛው ነው ቢባል 281 አንቀጽ ሱረቱል በቀራ ላይ ወተቁ ዮመን ትርጁኡነ ፊሂ ኢላ አላህ የሚለው ነው ከዚህ በኋላ ቁርአን አልወረደም በቃ አለቀ ማለት ነው ሱረቱል በቀራ 87ኛ ምዕራፍ ናት ይባላል በቁርአን የምዕራፎች አወራረድ قدم تكتل معناتنا نزلت بعد سوره المطففين وقبل ال عمران كالمطففين بهالانا كال عمران بفيد ازي مهكلنا يوردچ يمجمرياو اسلاماوي ماهبرسب بنصانت براسو مدينه بتمسرتت ساعات يوردچ مقرافنات لذي بلو نو انغدي بمدينه وسط يالو የማህበረሰብ ችግሮችና መፍትሄዎቻቸው ላይ ያተኮረች እጅ ምዕራፍ ወደፊት እንደምንመለከተው ማለት ነው። አንሳሮችና ሙሃጅሮች ልዩ ትኩረት ሰጥተዋት ይحفظات ነበር። ለምን የነሱን ሐጃ ለመፍታት ይወረደይ ስለሆነት የእለት ከእለት ችግር ማለት ነው። ወለዛልክ ነብዩ ሰለላሁ ዐለይሂ ወሰለም የሁዳይቢያ አመት ላይ ሁዳይቢያ ሳይሆን የሁነይን ዘመቻ ላይ ሙሃጅሮች የተወሰነ አንሳሮች የተወሰነ ስሞታ ያሰሙ ነው ማለት ሲደርሳቸው ምን አሉ ኡስሩኽ ያ ማዕሸረ አንሳር ያ አህለ ሰምራ ያ አህለ ሱረት አልበቀራ እናንተ አንሳሮች ሆይ እናንተ በዛፉ አስር ሙባይዓ ያደረጋችሁ በሁዳይቢያ ማለት ነው እናንተ የሱረት አልበቀራ ባለቤቶች ተብለው እንዲጠሩ አደረጉ ረሱል አሰለም የትልቅ ክብር ነው ለአንሳሮች فقال الانصار لبيك لبيك يا رسول الله ابشر يتري ሲቀር ብላቸው ማለት ነው وفي الموطا قال مالك انه بلغه ان عبد الله بن عمر مكث على سوره البقره 8 سنين يتعلمها عبد الله بن عمر البقران بممار 8 عامت فجتوالي البقره 8 عامت ادمي متفج هنا عدلم زبلو لفظم بتا بيهون نورو انكون عبد الله بن عمر ان يمياكل ذكي لبيب هنا سو قرطو ما انم سو باند مقراف البقران بيهون اي فج مهن على عامت جن صحابوت سمارو عندنا تكبارو يادرغو وسطو متلقت يمرمرو نا بعمق سلم مارو البقره 8 عامت بيدكم بات يغباتال معناتاچو ሁለት መቶ ሰማንያ ስድስት አንቀጾችን ያካተተች ምዕራፍ ናት። እስካሁን ስለ ምዕራፏ ምንነት ነው ያወራሁት። ይቺ ምዕራፍ በውስጧ ስላካተተችው ነገር ደግሞ ትንሽ እንበልና በጣም ብዙ የተለያዩ ነገሮችን የያዘች ናት። መጀመሪያ ደረጃ ኡስሉቧ ማለት አቀራረቧ ልዩ ነው። ሱረት አልበቀራ ለበላጋ ሰዎች የምንተወው ድንቅ የሆነ ክፍፍል አላት። ነገር ግን አሁን እዚህ ቦታ ላይ ለእናንተ ልጠቅስ የምችለው ነቢዩ ሰለላሁ ዐለይሂ ወሰለም መካ እያሉ ሁለት አይነት ሰዎች ብቻ ነበር ያሉት፣ አማኞች፣ እንደገና ደግሞ ከሃዲያን። ያመነ እስልምናን ሲቀበል አንድ ሰው እስከ መጨረሻው ድረስ አስፈላጊውን መስዋዕትነት ለመክፈል ተዘጋጅቶ ከዚያ ከመካ ማህበረሰቡ ጋር ሊፋጠጥ ወስኖ ነበር። እስልምናን መቀበል ማለት ከባድ ፈተናን ለማስተናገድ መዘጋጀት ስለነበረ መዲና ከሄዱ በኋላ ግን መዲና ላይ በጠባብ መሬት ላይ ቢሆንም እስላማዊ መንግስት በረሱል የሚመራ ሰለላሁ ዐለይሂ ወሰለም በእስላማዊ ስርዓትና በቁርአን ህግጋት የሚተዳደር የሰሓባ ማህበረሰብ በበላይነት የሚመራው አዲስ ደውላ ተፈጠረ። ያ ደውላ ሲፈጠር ሰዎች ምላሻቸው የተለያየ ነበር። አህለል ኪታብ የሚባሉት በመዲና ዙሪያ የነበሩት ይሁዶች ከመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም ሂጅራ ካደረጉ ጀምሮ ጠላትነትን ነበር የመረጡት። አንድ ቡድን በሉት ይሄንን። ሌላኛው ደግሞ የመዲና ነዋሪዎች አልበቀራ የወረደችው መጀመሪያ አካባቢ ነው ብያቸዋለሁኝ። በመጀመሪያው ዓመት ረመዳን ዋጅብ ሆነና በረመዳን 17 ላይ የበድር ጦርነት ተከናውና የመካ ሙሽሪኮች መሰበራቸውን ያዩ ሙሽሪኮች ኢስላም ይጠፋል ብለው ይጠብቁ ነበርና ተስፋቸው እየመነመነ ሲመጣ ከልባቸው ሳይቀበሉ መስሎ አዳሪ ለመሆን ወሰኑና ምን አሉ? هذا امر قد توجه ولا قبل لنا به ይሄ ፈጦ እየመጣ ያለ ነገር ነው። ያሸነፈ እንጂ እየተሸነፈ የሚሄድ አይደለም። ልንቋቋመው ስለማንችል ከውስጥ እንግባና እነሱን ሆነን አጋጣሚዎችን እንጠብቅ አሉና የውሸት ሙስሊሞች ተፈጠሩ፣ ሙናፊቆች የሚባሉ ማለት ነው። እነዛ ለእስላም ብለው ሂጅራ ያደረጉ አሉ። እነዛ ደግሞ የእስላምን እንግዶች በቤት በንብረታቸው በአገራቸው ላይ ያስተናገዱ አንሳሮች አሉ። والذين تبوؤوا الدار والإيمان من قبلهم يحبون من هاجر إليهم يتبالون እነዚህ ሁለቱ አንድ ላይ ሙእሚኖች ይባላል። ገብተው ሙእሚን ሳይሆኑ አስመሳዮቹ ሙናፊቆች ይባላሉ። አዲስ መዲና ያልነበረ አንድ አካል ተፈጠረ ማለት ነው። በጎን ደግሞ ይሁዶች አሉ። አህለል ኪታብ መዲና እውነተኛ ሙስሊሞችን መሀል ሰፋሪ ምናፍቃንንና የመጽሐፍ ባለቤቶች የሚባሉትን ይዛ፣ አራተኛ ደግሞ ነባር የመዲና ነዋሪዎች ወደ እስልምናው ያልገቡ ወሰንዮችም ነበሩ። እንዲህ አይነት ስብጥር ያለባት አገር ሆነች መዲና። ሱረቱ አልበቀራ ይሄ ህዝብ እንዴት አብሮ መኖር እንዳለበትና የሙናፊቆች ተንኮልም ለሙእሚኖች አደጋ እንዳያመጣ እንዴት መጠበቅ እንዳለባቸው ማስተማር ላይ ያተኮረች ነበረች። ስለዚህ ሰዎችን ለአራት ከፍላ ትናገራለች ማለት ነው። የመጀመሪያው ስለ ሙእሚኖችና ስለ ኢማን የሚናገረው ነው። ሐታ ከመጀመሪያው ከመራፋ መጀመሪያ አንስቶ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين المتقين ብሎ الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون ለተከታታይ ያሉ አናቅጾች ስለ ሙእሚኖች ይናገራሉ። ከዚያ ቀጥሎ ወሚነ ናስ መን የቁሉ አመና ቢላህ፣ ከሰዎች መካከልም አሉ ከልባቸው ሳያምኑ በአንደበታቸው በአላህ አምነናል እያሉ የሚናገሩ፣ ወቢልየውም አልአኺር ወማ ሁም ቢሙእሚኒን እነሱ ግን ሙእሚኖች አይደሉም ማለት ስለነሱ ተናገረ ማለት ነው ከዚያ ቀጥሎ እንግዲህ እነዚህ ስለሙናፊቆች የሚናገሩ ተከታታይ 13 አንቀጾች ገደማ አሉ ከዚያ ቀጥሎ ሰፊውን ሽፋን የወሰደው ከመቶ አንቀጽ በላይ በተከታታይ የተነገረው ስለ ይሁዶች ነው ይሁዳ ማን ነው ብሎ ማወቅ የፈለገ ሰው ጋዜጣ ማንበብ ሚዲያ መከታተል ወይንም የኢንተርኔት ድረ ገጾችን መቃኘትና ማገናዘብ ሳያስፈልገው ፍንትው ባለ ሁኔታ ይሁዳ ማን እንደሆነ ሱረቱል በቀራ ታሳየናለች ለምን መዲና ላይ የመጀመሪያ ሙእሚኖችን ይጋፈጡ የነበሩ አዳዎች እነሱ ስለነበሩ ማለት ነው እስከዛሬም ድረስ ያልተቋረጠ ባህሪያቸው ሱረቱል በቀራ ላይ ይታያል ወለን ተርዳ አንከ اليهود ወለን النصارى حتى تتبع ملتهم የሚገርመው ሱረቱ አሊ ዒምራን ደግሞ አብዛኛው ክፍል ስለ ነሳራ ነው የምትናገረው አልበቀራ ስለ ይሁዱ አስተምሮናል አሉ ዒምራን ስለ ነሳራ አስተምሮናል ብዙ የቁርአን ምዕራፎች ደግሞ ስለ ሙናፊቆች እናገራሉ አልበቀራንም ጭምር በስማቸው ደግሞ ሱረቱል ሙናፊቁን አለች የነሱን ባህሪ የምታሳየን ማለት ነው ሙእሚኖች ማን ጋር እነማን መሃል እየኖሩ እንዳሉ እንዲያውቁ ግልጽ አድርጋ ታሳያለች ሱረቱል በቀራ ኢንሻአላህ እኛም በተቻለን መጠን አናቅጾቹን በመንተነተንበት ጊዜ ቆም ይያልን አንዳንድ ነገሮችን እየተመለከተን እንሄዳለን እየተማማር ይሄ አጠቃላይ የምዕራፏ ይዘት ሲሆን ብዙ ያተኮረችባቸው ዋና ዋና ነጥቦች አሉ አህካሞችን እናገኛለን አህካም ሲባል ህግጋቶችን ማለት ነው የቤተሰብ ህግ በሰፊው እናገኛለን ስለ ፍቺ ስለ ጋብቻ ስለ ልጆች አስተዳደግ ስለ ልጆችን ማጥባት ሱብሃንአላህ ዲን አልኢስላም والوالدات يرضعن اولادهن حولين كاملين لمن اراد ان يتم الرضاعه سلا بالحق سلا مبتح سلا مستحق سلا ابرو منورس مليت كتفطر دمو بمملكو مكنهون اندالبت يبيتسب حق بسفيو ناغنيالن سوره البقره وسط سلا نقد حق دغمو ولوچن انديت مواوال اندميغبال بدروچن سنبدادر مسكروچن سناسمسكر ወጭም አንቀጽ በቁርአን ውስጥ አያተ ደን የሚባለው እዚች ሱራ ውስጥ እናገኛለን አህካም الجihad በሱረቱል በቀራ ውስጥ እንደዚሁ በሰፊው እናገኘው ነገር ነው ጾም በቁርአን ውስጥ ከአልበቀራ ውጪ ሌላ ቦታ ላይ አልተጠቀሰም ማለት እንችላለን كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون اياما معدودات ብሎ በሰፊው ስለ ጾም ይናገራል ስለ ሐጅም ብዙ አናቅጾችን እናገኛለን واتم الحج والعمره لله فان احشرتم فما استيسر من الهدي يا لا يناغرال كذا كله بفيت دمو توحيد بسوره البقره وسط يمدينه مراف كما هو ام غارا بسفيو تتتنو من ناغنيو نغرنا مجمريوم ليس لا ايمان نو مناغرو ودل المتقين الذين يؤمنون بالغيب ويقيمون الصلاه ملوت معناتنا محل لايم دمو ليس البر ان تولوا وجوهكم قبل المشرق والمغرب ولكن البر من امن بالله واليوم الاخر والكتاب والنبيين واتى المال على حبه ذوي القربى يا ابو بتو ان شاء الله فسروا له ان الله بلون دهونه يتوحيد نجر مع الله يناغنا لما ترشام لا يتوحيد لو ترشوا امن الرسول بما انزل اليه من ربه والمؤمنون كل امن بالله وملائكته وكتبه ورسله يا عقيده استمروتم بسفيو ناغنا لنا البقره وسط من ناغنياتو احكاموش انذي بيتشا ايدلوم كن بزي مغبيا لا كلن نجر تنتنو مزلق اسلام ما يتشال سئلو اندي نوراچو بيتشا نو يفلكوت البقره من بلن من مارات معراف من ነገሮችን እንደያዘች እንድናውቅ ማለት ነው ግረመንገዱን በመሽርኮች ላይ ብዙ መልሶችን እናገኛለን ብዙ ክርክሮችን እናያለን የሸሪዓዎችን ንስኽ ስለ ንስኽ ተነገረው እዚህ ነው ማነንሰኽ ምን አያቲን አው ንንሲሃ ናቲ بخير منها اهل الكتاب ወጋር ያለ ክርክር እናያለን በጣም ብዙ ነገሮች ናቸው የምናየው ይህን ሁሉ ካስተማረችን በኋላ መጨረሻ ላይ ደግሞ በዱዓ ነው የምትጠናቀቀው። ربنا من دون ميلو امن الرسول موعود الى ربه يقولوا ما ترى شاله وانصرنا على القوم الكافرين مكاديان وغنوج لاي لدل ابقان بلن دعاء ادرغن ان اتناققات هلن مالن يذج مقراف تقلالا هنيتا يهنن يمسلال ود تقرروا تناقصوچ ود تنببوا تناقصوچ دمو سنملس بسم الله الرحمن الرحيم ألف لام ميم الله أعلم بمراده بذلك ذلك الكتاب يا مصحف فيه هدى للمتقين بوستو الله لم يفروا بارياوج ممريا ألا ويمدقمو ذلك الكتاب يا مصحف لا ريب فيه ترطاري بوستو يلم مالت يمياطراطر يلم حقائق النوم منا غرو مالنا هدى للمتقين الله لم يفرو سوج مرينو هادي للمتقين انما الناتشو الذين يؤمنون بالغيب النزاع بروق ነገር የሚያምኑ ማለት በህዋሳቶቻቸው ከሚያገኙት ነገር ውጭ ያለን አላህ የተናገረን ነገር የሚያምኑ ويقيمون الصلاه صلاه قد ادرغو يمسجدوا انا ومما رزقناهم ينفقون انيا كلغسناቸው يمسوتو يሆኑ مؤمنوچن يمرال اللهم فريوچن الى اولئك على هدى من ربهم النزيا سوج كجيتاچو بهونه قنا منجد لاي يگنيالو واولئك هم المفلحون النزيام انسوناچو سكيتاماوچو الى ان الذين كفروا النزايا كادو سوج سواء عليهم بالنسو لاي اكل نو أأنذرتهم أم لم تنذرهم بتاستنققاچوم باتاستنققاچوم لا يؤمنون آيامنهم من نسو ختم الله على قلوبهم لبوناوچاچو لاي الله اتموباچوال اشغوباچوال وعلى سمعهم بجوراچونا بجوراچوم لاي غشاوة وعلى عفوا ختم الله على قلوبهم الله لبوناوچاچو لاي اتموباچوال وعلى سمعهم جوراچوم لاي وعلى ابصارهم غشاوه بعينوچاچوم لاي شفانوچ አሉ ولهم عذاب عظيم للنسو تالقطات አላቸው ይላል الف لام ميم ይችና እችን የመሳሰሉ በመዕራፎች መጀመሪያ ላይ የምናገኛቸው ቃላቶች ትርጉማቸው ይሄ ነው ብሎ ከመናገር ሰለፎች ተቆጥበዋል። ምክንያቱም ቁርአን ላይ ያለ ዕውቀት መናገር እንዳይሆን ማለት ነው። ስለዚህ አላሁ አዕለሙ ቢሙራዲሂ ቢዛሊክ በዚህ ምን እንደፈለገ كمانم يبلته الله بتشانو يمياوقوا هي مما استأثر الله بعلمه يهنن ماوك يا الله بتشانو الله راسون يليبت علمنه الله عندي نو بلو على نغرن مالتن مرطوال هي كنا ابو بكر وعمر وعثمان علي كرات خلفاوت كنا ابن مسعود تورطوال كبزو يسلف لك اونتوچ يتزغبهم يهن አንዳንዶቹ ተፍሲሩን እናውቃለን ብለው መላምታቸውን ለመሰንዘር የሞከሩ አሉ። ለምሳሌ አሊፍ ላም ሚም የሚለው የሶስት የአላህ ስሞች ምህጻረ ቃል ነው። አሊፍ ማለት አላህ ማለት ነው። ላም ማለት ለጢፍ ማለት ነው። ርህሩህ ميم مالت مجيد مالت نونا الله لطيف مجيد بزي ملكو لما ترقوم يوكروا قال له قل ما سرجع أنا قيني اللي تملزي تفسير زي الله يوكعو مالنا تادا ترقمو قال تاوك موردو من دن نوتكمو ولا تملسا اللزي له عندن يو إشارة إلى إعجاز القرآن የቁርአንን ተአምረኝነት ለማመልከት ነው እንዴት ብትሉ እናንተ ከመታውቋቸው ፊደሎች ነው ይሄ ቁርአን የተዋቀረው ከአሊፍ ከላም ከሚምና ከመሳሰሉት ከነሳድ ከነሃ ከነሚም ነው የተዋቀረው ሆኖም ግን እናንተ ይሄን የመሰለ አንድ ምዕራፍ እንኳን ማምጣት አትችሉ እዚህ ሱራ ውስጥ ራሱ ይሄን ይላል فأتوا بسورة من مثله وادعوا شهداءكم من دون الله السلمي مثلا عند مقراف عمدو كان الله للا دمو مسكر وچاچون ترواتشو يمسل عربلو يمسكر اللاتشو إلان كذجام إن كنتم صادقين ونتن يجكونا تشوبلو فإن لم تفعلوا ولن تفعلوا كالا درقا تشوت رقمو مچم من قزيم ما تادرقوت مننا فاتقوا النار التي وقودها الناس والحجارة وزي نزل روش مراداتشو على ما من دنو إهي قرآن تأمرنيانو ከሚታወቅ ፍደል ተዋቅሮ ያለ ማንንም እሱን የመሰለ ማቅረብና መናገር ግን ፈጽሞ አይችልም ብሎ ለመግለጽ ነው አለ አንዱ ይሄ ነው ሌላኛው ደግሞ ትኩረታቸውን ለመሳብ ነው ሙሽሪኮችን እንዴት ይባል ሙሽሪኮች ይሄን ቁርአን ማንንም ሰው እንዳያዳምጠው አድማ አድርገው ነበር لا تسمعوا لهذا القران والغوا فيه يهين قرآن التادامتوت لفلفو بات لعلكم تغلبون تاشنفو زندي كجلال لنا ما النمسون داي سماو دنگتن قوان متسمو بات عقات آمي كال لمو بچوهت بلفلفا سوان بما الدناقور انداي سما عدر قبلو عد مارغو نبار اندي سمو جوروات چون كركرو امي قباك آل الله تتكما يال تلم مدك آل هلف لام ميم سبال ዛሬ ደግሞ ምን ሊባል ነው ብሎ ጆሮውን ጣል ያደርጋል ማለት ነው። ለዚህማ ብሎ ከእያንዳንዱ በእንዲህ አይነት ከተጀመሩ ምዕራፎች ከሐርፎች ቀጥሎ ስለ ቁርአን ነው የሚናገረው። አሊፍ ላም ሚም ብሎ ዛሊከ الكتاب ይላል። ስለ ቁርአን ነው የሚናገረው። ከዛም ቀጥሎ ደግሞ አሊ عمران ላይ አሊፍ ላም ሚም الله لا اله الا هو الحي القيوم نزل عليك الكتاب ودا قالوا حاميم سنهدم انه من حاميم والكتاب المبين حاميم تنزيل الكتاب من الله العزيز الحكيم حاء صاد والقران ذي الذكر ياسين والقران المجيد طه ما انزلنا عليك القران لتشقى الذي نؤمنه كتلوس القران من ناغرو ايو متاقوت حرف نو جن بفصم السوني مثل ناغر من ناغر አይቻላችሁም አናዳምጥም ያላችሁት ደግሞ አዳምጡ ብሎ ጆሮአቸውን ቆርቆሮ በራቸውን ቆርቆሮ ነው ያሰማቸው ማለት የትም ማምለጥ በማይችሉበት ሁኔታ ስለዚህ መውረዳቸው ትልቅ ጥቅም አለው ከዛ ውጪ ደግሞ ቲላዋውም ጥቅም ነው አሊፍ ላም ሚም 30 ሐሰና ነው የሚያስገኘው رواه الامام الترمذي ان رسول الله صلى الله عليه وسلم قال من قرأ القرآن فله حسنة والحسنة بعشر امثالها لا اقول لكم الف لام ميم حرف ولكن الف حرف ولام حرف وميم حرف الف لام ميم يقراسو حسنا يتصفلتال حسنا دمو باند 10 نو الف لام ميم يالو عند حرف نو قال لاچو مني مكنياتهم الف عند حرف نو لام ليلى حرف ميم دمو ليلى حرف قالو بزيت قال بتا 30 حسنا اسمزغبوال ليلى نغر ساين ورقطو هي بتا بيون راسو تلك طرف نو يا عربنيا قوانقوا فيدلوچ 28 ናቸው ከ28ቱ 14ቱ አዋኢለ ሱወር ላይ አገልግሎት ላይ ወለውን እናገኛቸዋለን የራፎች መጀመሪያ ላይ እናገኛቸዋለን እና አሊፍ እና ላም እና ሚም እና ሷድ እና ዐይን እና ሃ እና ቃፍ እናገኛቸዋለን ማለት ነው ከነኚ حروف المقطعه ቀጥሎ ስለ ቁርአን ያልተነገረበት ሱረቱ መርየም ሊሆን ይችላል نظم سورة مريم كذا وعلا سلا قرآن عنا قرم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفية. إنجيل لوتو بزهنيا وقدروس القرآن قاف والقرآن المجيد نون والقلم وما يسطرون للأنيا سورة نون وصل القرآن بك تايل تنقربت نجا أبزهنيا وهنو مالنا ذلك الكتاب ذلك يملو اسم الإشارة إلو تال عربية قانقا لكاون توج روكي على النقر من ملكة بتنقر نو يا مالن نو ذلك سنل يا مصحاف على يتنيو يهي قرآن يتوسد اللت أورجينال كوبي وان نو لوح المحفوظ لا يالو ليو نجرا بنادم هي كزيانة يمتعونا ለዛኖ ያ ብሎ የተከሰው ወይ ደሞ አይደለም ይሄንኑ በጃችን ያለው ነገር እንዲህ ቅርብ ሆኖ በጃችን ስናየው ቀላል ቢመስለንም ለአላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ለኛ ያወረደው ትልቅ ጸጋው ሆኖ በዚህ አንጻር ስናየው በጣም ከባድ ነው ደረጃው የራቀ ነው ያ kitab አለ ذلك الكتاب العظيم مالتنا يا تلكو متحف سلا قرانو يتناغر يالو الكتاب يا لو السنه لا ريب زي لا ينقومنا فيه هدى للمتقين لا ريب مالت لا ينبغي ان ترتابوا لتتراطوا فصموا ايجباتهم من بج ጌታ የሚፈጥር ነገር አለበትና ነው የምትጠራጠሩት ግልጽ ያለን እውነታ ይዞ ምንም ያጠራጥር ነገር አለና ነው ذلك الكتاب يتبالى الرزينو لا ريب فيه هدى للمتقين الله اللي ميفروا سوتش مرينو مصدر بمعنى اسم الفاعل اي هادي للمتقين الله اللي فروا بارعوش مرينا يوم على أنه معنا طيب فيه هدى للمتقين تبلوم لفسر إجلال بوستو الله اللي مفروا صوته كله من مريع اللبت لمن لنسو بتعتب على هذا قرآن يمتعو لمن لو على ماذا اللموي أو تبارك الذي نزل الفرقان ليكون للعالمين نذيرا بلوال قرآنا لعلمات اللو أستنكاكي يوهن زندي آور ردقيتا بركتو رجعتو بزايلا وما أرسلناك إلا رحمة للعالمين لعلمات هزبنجي ألاكنهم رحمة هدرقننجيلا قل يا أيها الناس إني رسول الله إليكم جميعا ايه هو ياله متقي بتاولو لمليو الله اللي مفرسوش ممريانو اهو ممريانته له كله منو يمطاو نجر كن امانيوچ بتا ناچو تتقبوبت يانا يانن لماسردات ما يهنن يالو ليس هذا القران هدى الا للمتقين لانهم هم المنتفعون به الناس بتا ناچو تتقبوبت نزانيوچو ما انداوم تغودتوبتال قال تعالى قل هو للذين امنوا هدى وشفاء لنزال امنوا سوج من مريم فوسم نو مدهانيتم نو والذين لا يؤمنون في اذانهم وقر وهو عليهم عمى وتيتو ستاي هنو نزام ما يامنوت دمو بجوروچاچو لاي دنقرنا አለባቸው እርሱም በነሱ ላይ እውርነት ይሆንባቸዋል ሰው ብርሃን በሚያገኝበት ነገር እነሱ ደግሞ ይደናበራሉ ማለት ነው وننزل من القران ما هو شفاء ورحمه للمؤمنين ከቁርአን መድኃኒትና ለሙእሚኖችም እዝነት አዘል የሆነን እናወርዳለን ولا يزيد الظالمين الا خساره በደለኞችን ግን ኪሳራ ካልሆነ በስተቀር አንዳችም አይጨምራቸውም ይላል واذا ما انزلت سوره فمنهم من يقول ايكم زادت هذه ايمانا አንዲ ታንቀጽ ወረድ ግዜ ከነሱ መሐከል የሚላለ ይቺ አንቀጽ በመወረዷ ኢማን የጨመረችለት ሰው ማን ነው ከናንተ እኔ መቼም ምንም አልመሰለኝም የሚል በሽተኛ አለ فاما الذين امنوا فزادتهم ايمانا እነዛ ያመኑ ሰዎች ግን ኢማን ጨምራላቸዋል وهم يستبشرون እሱም ይደሰቱበታል واما الذين في قلوبهم مرض فزادتهم رجسا الى رجسهم وماتوا وهم كافرون እነዛ በልቦናቸው ላይ በሽታ ያለባቸው ሰዎች በነበሩበት ቆሻሻ ላይ ቆሻሻ ተጨምራላቸዋል ምክንያቱም መስቀናው እየዳበረ ይሄዳል ማለት ነው መጀመሪያም አላመኑም ሌላው አዲስ አንቀጽ ይመጣም ያንኑ ክህደት ነው የሚጨምሩት እየቆሸሹ ይሄዳሉ ወማቱ وهم كافرون እንደ ካዲ እንደሆኑ ሞቱ ይላል ولا يزيدن كثيرا منهم ما انزل اليك من ربك طغيانا وكفرا ከጌታ ወደ አንተ የወረደው ነገር ብዙዎቻቸውን አመጽና ክህደት ይጨምራላቸዋል አለ እዚህም ሱራ ውስጥ ትንሽ ፈቅ ብሎ يضل به كثيرا ويهدي به كثيرا الى ብዙ ሰዎችን ያጠመበታል ብዙ ሰዎችን ያቀናበታል ያጠመበታል ማለት ቁርአኑ ለማጥመም መጣ ማለት አይደለም እነሱ ግን አቀባበላቸው የከፋ አቀባበል ስለሆነ ውጤቱ መጥመም ይሆናል በመጠቀም ፋንታ የተጎዱ ይሆናሉ ለዚህ ነው ለሙተቂዎች ብቻ አድርጎ ለይቶ ያስቀመጠው ማለት ነው እየሰማችሁ ነው ኢንሻአላህ ድንገት ተራርቀን እንዳይሆን መልእክት ስጡኝስ እሺ አሁን እየሰማችሁ መሆኑን አረጋግጫለሁ ለመለስ المتقين قال بهالا اللهم فريوج معناته متقي معناته انما اندهونو قطاوچو انقصوچ ابرارو معناته الذين يؤمنون بالغيب متقيوچ معناته انزيا بغيب يمنوناچو غيب معناته ما غاب عن حواسهم كهواساتوچاچو يراقن نجر በቁርአን ሲነገራቸው በነብዮች አማካይነት ሲደርሳቸው የሚያምኑ በአላህ ማመን በነብይነት ማመን በጀነት ማመን በሲራጥ ማመን በሂሳብ ማመን ማንኛውም ኢማን የሚባል በመላእክት ማመን ሁሉ غیب ነው ደሞ ሙእሚን ከሌላው ምለየው በغیب በማመን ነው አለዛማ ማቴሪያሊስቶች ደሞ በሚያውት ነገር እንጂ ያምኑ የማይዳሰስ የማይላስ የማይቀመስ የማይሸተትና የማይደመጥ ነገር አለ ብለን አንቀበልም ይላሉ። ራሳቸውን የሁሉ ነገር መልክ ያድርገው ስላስቀመጡ ማለት ነው። ይሄ ምን ተበልዱ حسهم ስሜታቸው የደረቀና ሁነታን በአቅላቸው ማድረግ ማግኔት የማይችሉ ደካሞችና ከመጠን በላይ ለራሳቸው ግምት የሚሰጡ ሰዎች ናቸው እነዚህ። አመል ሙእሚኑን ሙእሚኖች ግን በغیب ያምናሉ አለ። ويقيمون الصلاه صلاه ደግሞ ቀጥ አርገው ይሰግዳሉ ኢቃማ ማለት አንድ ነገር ቆማ የሚባለው ቀጥ ብሎ እንትን ሲል ነው ይሰግዳሉ ብሎ ብቻ ዝም አይልም ቁርአን ሰው ይሰሉን አይልም ويقيمون الصلاه ነው አቃሙ الصلاه ويقيم الصلاه እንዴ ያለ ነው የሚገልጸው ለምን ሰላት ቀጥ ብላ መሰገድ አለባት አርካኖች አሏት ሹሩጦች አሏት ግዴታዎች መስፈርቶች ክራይቴሪያዎች መሟላት ያለባቸው አሉ እንደገና ደግሞ ልብንም ወደ አላህ ማዞር ያስፈልጋል አላህ ይወፍቀንና በዛ መልኩ የሚሰግዱ አማኞች ናቸው አለ ومما رزقناهم ينفقون እኛ ከለገስናቸውም የሚመጸውቱ ከገንዘባቸው አላለም አሁን እዚህ ላይ አልহামዱሊላህ አላህ ምስጋና ይግባውና ለባለ ገንዘቦች ብቻ አይደለም ነፈቃን ያደረገው ሪዝቅ የተለያየ ሪዝቅ ነው አላህ ለሰጠው አንዱን ጉልበት ሰጥቶታል አንዱን ጥበብ ሰጥቶታል አንዱን ዒልም ሰጥቶታል አንዱን ብልሃት ሰጥቶታል አላህ የሰጠውን ነገር ለሙእሚኖች እንዲያገለግል የሚለግስ ማለት ነው የማያልቅ ስጦታ ማለት ደግሞ ዕውቀት ነው ማዒኑ ላ ይንደብ ሰውየውም ለግሶ አያልቅበትም ገንዘብ ቢሆን ኖሮ ለሌላ ሰው ሲሰጥ ያለቹ ተልካለች አላህ ነው ሌላ ተካለ ብሎ ቃል ገባ እንጂ ማ عندكم ينفد وما عند الله باق قال ዕውቀት ግን የፈለገውን ያክል ቢለግስ አያልቅበትም እዚህ ቦታ ላይ እኛ ከለገስናቸው ነገር የሚለግሱ ነው የሚለው አንተ መለገስ ከፈለክ አላህ የሰጠህ ብዙ ነገር አለ ገንዘብን ብቻ ስለምናስብ እንጂ ከዛ ማከል አንዱን ይሄ እኔ አላህ የሰጠኝ ነው ይሄንን ለወገኖቼ ለሙእሚኖች ማካፈል እችላለሁ ብለ ብላት ካለህ ብላት ወቱዒና ሳኒአን او تصنع لاخر قالوا النبي صلى الله عليه وسلم صدقان سيቆጥሩ ስራ የሚሰራን ሰው በሆነ ነገር ተዳክሞ እንዳይሳነፍ ማገዝ አብሽር ብለ በገንዘብ በሐሳብ በዘዴ ወይ ደግሞ ስራ ማያቅን ሰው አንተ ልትሰራለት ያስፈልገውን ነገር ልታገዘው ሰደቃ ነው አሉ። ገንዘቡን በርግጥ እዚህ ውስጥ ይገባል። الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون إيمان من دنو الإيمان لغة هو التصديق بقلب إيه نقر تككله بلو ما من بيتشانو نقر كن بشريعة درجة لي قول وعمل واعتقاد بقالم من نقر نقرنو بتكبارم من مدرق نقرنو بلبم من مدتام من نقرنو قال ابن جرير رحمة الله تعالى عليه والأولى أن يكونوا موصوفين بالإيمان بالغيب قولا وعملا واعتقادا قال وتدخل الخشية لله في معنى الإيمان الذي هو تصديق القول بالعمل والإيمان كلمة جامعة إيمان مالت أكلا لا يهونج بزونا قروتين يكاتتك قالنات للإقرار بالله وكتبه ورسله بالله ما من ملك ثنيوچن ما من مصحفتوچن ما مننا وتصديق الاقرار بالفعل يعني ان يامنوا نغر دغمو بتكبارو ما اسمسكر نو بمالت يجلطوا الامام ابن كثير رحمه الله عليه ولما اهل السنه باجماع انجلي ايمان قول وعمل يزيد وينقص نغغرم تكبارم يمچمرم يمقنسم نغر نو بلوال انا بغيب ما من مالت اللهم مفراتنا ሰው በሚያይህ ጊዜ ብቻ ሳይሆን ሰው በማያይህም ጊዜ رب العالمين እያየነ ነው ብለ ተጠንቀቀ መኖር ማለት ነው ان الذين يخشون ربهم بالغيب الى ومن خشي الرحمن بالغيب وجاء بقلب سليم ذي ذي ያለ ይገልጸዋል የሙናፊቅና የሙእሚን መለያውም ይሄ ነው ሙናፊቅ ሰው እስካየው ድረስ ጥሩ ሰው ሆኖ ለመታየት ይሞክራል ከሰው ሰወር ያለ ጊዜ ግን ማንኛውንም መጥፎ ነገር ይዳፈራል አንገት ደፊ አገር አጥፊ እንዲሉ ማለት ነው ሙእሚን ግን ከሰው ሰወር ሲል አላህ ያየው እንደሆነ ስለሚያውቅ يستحي من الله تبارك وتعالى اللهን ያፍራል لا تجعل الله تعالى اهون الناظرين اليك እንደተባለ ማለት ነው እሺ ومما رزقناهم ينفقون والذين يؤمنون بما انزل اليك ودا انت بوردهم يميامنو وما انزل من قبلك كانت بفيت بنبروت نبيات لاي يوردونم يميامنو ناتشو على ودا انت يوردون يميامنو يميلو يهودوچنا نصاراوچ انيام امانيوچنن قرانو مسكرولنال اندايلو تصفا ياسقرطاتشو لانهم لم يؤمنوا بما انزل على محمد صلى الله عليه وسلم بذي كلامنوا دمو بزاኛውም ማላመኑ ምክንያቱም ያኛው መጽሐፋቸውም በቁርአን እንዲያምኑ ያዛቸዋል በመጨረሻው ነብይ እንዲያምኑ ያዛቸዋል الذين يتبعون الرسول النبي الامي الذي يجدونه مكتوبا عندهم في التوراة والانجيل بلو عندهم يገልጸው እና ባንተ በወረደውም የሚያምኑ ካንተ በፊት በረበሩት ነቢያት ላይ በወረደውም የሚያምኑ ሰዎች ናቸው ሙተቂን ተብለው የሚገለጹት ወቢልአኺራቲሁም ዩቂኑን በመጨረሻው ዓለምም ደግሞ እርግጠኞች የሆኑ ናቸው ሊሆን ይችላል በሚል አይደለም የሚያምኑት እነሱ ትክክል ነው አላህ ተናግሯል አላህ ደግሞ አይዋሽም ብለው ያምናሉ ማለት ነው ያንንም ነው ሙእሚንም የሆኑት እንጂ በመላመት ሰሩ ሊሆን ከቻለ እንኳን ለምን ያመልጠናል በሚል በተንጠለጠለ አይነት የሚያምኑ ከሆኑ አማኞች አይሆኑም ቁል ያ አህለል ኪታብ ለስቱም አላ ሸይእ ሐታ ቱቂሙ ተውራተ ወልኢንጂል ወማ ኡንዚለ ኢለይኩም ሚን ረብኩም አላቸው አላህ እናንተ መጽሐፍ ባለቤቶች ሆይ ምንም ነገር ላይ የላችሁም ተውራትና ኢንጂልን ቀጥ እስከምታደርጉ ተውራት በመጨረሻው ነብይ ነው ብሏቸዋል ወደ እናንተ ከጌታችሁ የወረደውንም እስከምታምኑ ድረስ አማኞች አይደላችሁም ይላል ሙእሚኖች እንግዲህ በዚህ አምናሉ አላሁን እዚህ ቦታ ላይ መጨረሻው ሱረት አልበቀራ አኺር ላይ ደግሞ 100 200 ገደማ ላይ ማለት ነው ከ280 ገደማ አመነ الرሱል بما انزل اليه አመነ الرሱል بما انزل اليه من ربه والمؤمنون كل امن بالله ያብራራዋል ملكتنياو عمنا ودسو وردو مؤمن وجم عمنو ولا جوم بمن عمنو بأ الله وملائكته وكتبه ورسله بهلو ملكتنياو جايمن عمنو لا نفرق بين أحد من رسله كما ملكتنياو جم عكال عندن كعندن التلان عدل لما من نامنو بهلو من نامنا لنا له منين ما أنزل إليكم أنزل من قبلك مالت معنا وإهنو أبرار سورة النساء عملا يهن نقر يج أمرال والذين آمنوا بالله ورسله ولم يفرقوا بين أحد منهم عندهم كانوا يعلي كلهم يؤمنون نؤمن بما أنزل علينا ويكفرون بما وراءه إن دالا تشو يالهون ورنيا يمتعون نامنا لن كذبوا على اللون دمو يكدالو يعني يالهونون أتشو مؤمن وش مالنا طيب وأولئك النزيه بزيه ملكو يأمنوا تسوج هم المفلحون إن السنة تشو يتساكى الله تشو من دن كم يفروت مداننا مفلقوتن ماغنيت يمي الساكى الله تشو فلاح مالت الفوز بالمطلوب والنجاة من المرهوب يمي فلقوتن ماغنيت كم يفروت مدان مالنا ሙእሚኖች ደግሞ በጣም የሚጓጉለትና የሚመኙት የሚፈልጉት ነገር አለ ጀነት ይባላል በጣም የሚፈሩትና የሚያስጨንቃቸው ደግሞ ነገር አለ جہነም ከجہነም መዳንና ጀነት መግባትን ያገኙ ናቸው አይ ኡላኢካ ሁም አልሙተሲፉና ቢማ ተቀደም ከላይስ ዘረዘር በነበረው ነገር ያመኑና باهري ادرغو يتلبسوا تسوج من الايمان بالغيب واقام الصلاه والانفاق من الذي رزقهم الله بغيب ما امن صلاه كطرغو مسجد الله يلغساچون ما كفلنا مصدق والايمان بما انزل الى الرسول ومن قبله من الرسل الله وملكتنيا ولا ياوردوننا كذا بفيت بنبروت نبيوت لا ياوردو ما امن بمجرشاو كان ما امن اهنن يادرغو هم المفلحون اي في الدنيا والاخره بدنيا باخره يتساكلاچو ناچو مالن مجمرا على هدى من ربهم يالو اولئك على هدى اتشي اعلى يمتبالو قال كلاي مالتن تاسايالچ لالو يلغه لكاونتوچ على هدى لمثال ركب على الفرس بالا وصعد على المنبر فرسون كلاي وطابت غالبة منبرو لاي قومة كلاي هنا مالن اهون ان نجي سووج هدا متبالوان ويمدمو تككلن يا منقر يتبالت جون نقر تفنات اواتال تدلاد لو تكمت اواتال مالن مالبيت النتاة جون لما رقا قدم اي على هدى من ربهم ونور واستقامة على ما جاءهم به ومتالات جون نقر قطب مالتنا ننقلون زوب ومقواز لاي يصنوا سوتش ناتچونا فلاحن يمياغنيوتن انذي ناتچو على سلامؤمنوچ انغدي بنذي امست انقصوچ تناغرا بزو رجم وري سلامؤمنوچ على ورا يميغرمو دومو سلا كافيروچ دومو ሁለት انقص بቻ ነው የሚናገሩ سلا محل سفاريዎቹ منافقان ግን 13 انقصوچ መስሎኛል تقريبا በተከታታይ ይመጣሉ سلا كافيروچ የሚናገሩ ምን አለ ان الذين كفروا النزيا يكادوا سوج كفر يميلو قال بقوانقوا درجه معناه ستر وغطى شفنا دبك ويم دغمو كدنا مالنا سو ندايايو النزيهم اوناتان دبكبك سلميارغو شفن نادرغو سلميالفو بياوقوتن هون يايناچو راسو በየቀኑ እንደምንመለከተው ነቱ ቢገባቸው ጆሮ ዳባ ልበስ ብለው ስለሚያልፉ ከፈሩ ሚለውን قال الله مرتنا تتكما مالنا ልባቸውንም ሸፍነውታል ኢማን ወደሱ እንዳይገባ ለዚህማ ብለው ወደፊት ዝሶሩት በቀራ እንደምናየው قلوبنا غلف ይላሉ የኛ ልብ እኮ የተሸፈነ ይላሉ صدقوا او تشفنال لكن على كل قلوبنا في اكنه مما تدعون اليه انت ودسو كمطرا نجر لباچن بشفان وسط نو يالو يلال ያንተ ጥሪ ወደ ልባችን ለመግባት መንገድ የለውም ማለታቸው ነው። ان الذين كفروا يميلهم ያው ይሄን ነው ተደብቁና بالله ያላመኑ ማለት ነው كما قال تعالى ان الذين حقت عليهم كلمه ربك لا يؤمنون ولو جاءتهم كل ايه حتى يروا العذاب الاليم እንግዲህ አሁን ጫንቀስ እየተናገረች ያለችው ሐቅን ካወቁ በኋላ እንቢ ያሉት ሰዎች ነው የምትመለከተው። ካወቁ በኋላ እንቢ ሲሉ ደግሞ ጀዛአ ወፋቀን አላህ ልባቸውን ይዘጋዋል። ቀልብ ሰጥቻቸዋለሁ እንድታስተነትኑበት አልተጠቀማችሁምና መቆላሸት አለበት ብሎ طبع الله عليها በስራቸው مقابل የመጣ ነገር ነው ይሄ። ስለዚህ ብሎ ከዛ በኋላ የማመን እድል የላቸው። الله راسه قال كفته مستقر السر يكفته ما انم سلم السو يزقاو ما انم سلم ما يكفته لذلك بنا انذر سواء عليهم ان السو اكل نو انذرتهم ام لم تنذرهم بتاستنققاتهم باتاستنققاتهم ايه باند بكل نبي صلى الله عليه وسلم يستنانا نو كلاتهم كلهم سو لمن علمنهم بلو بتا بتجنكو نبر باك حتجنك انت ملكتهن كمدرس باشاغر سوتش انداونو مدرك يا انت سرا ايدلم انك لا تهدي من احببت ولكن الله يهدي من يشاء انت يفلكون سوات مراوم الله يفلكون سو يمراوال انجي بلو اندميلو ياصناناچو نو بقى انت نغرحال با يامنو واغاچون ياغنيالو دمو ما يامنو لباچو تزقتالنا بلو نغراچو مارتنا بليلا بكل دغمو انسونم انذار يادرغنا يالو مارنا الله اي فلا تحزن عليهم ولا يهمن ذلك منهم فانما عليك البلاغ وعلينا الحساب بزو اتتكزلاچو بزو ما تتجناناك انت لا يالو ملكت مدرسه بتا نو حسابو دمو ينيا نو انما انت نذير والله على كل شيء وكيل انت استنقاقينه بهولو نغر لاي وابي يهونو الله نو كاوقو بحالا سلكادو اني اشق يالو اشقوالو بل طبع الله عليها بكفرهم فلا يؤمنون الا قليلا الم ترى الى الذين بدلوا نعمه الله كفرا واحلوا قومهم دار البوار جهنم يصلونها فبئس القرار لمن ببال ختم الله على قلوبهم الله لبونا وتشاچون اشغوال كفتت ينبروا اسمو على التكمسلو دمو زغتوتال كما قال تعالى وإذ قال موسى لقومه يا قوم لم تؤذونني وقد تعلمون أني رسول الله إليكم موسى لو جنوچ يالون استاوساچو انانت وجنوچ هوي لمندنو يمتاسقايون اني ودنانت يتلاكون يا الله ملكتنيا مهونين اياوقاچو حالا فلما زاغوا شطموا غزي ازاغ الله قلوبهم لبوناوچاچون الله اطمم الى مجمريا الناس طموا بحالا نو الله معناتها الله من اللي يمرطو مچم ياوق الغيبه يتصوروا غن كمجمريا والزقاو انقبل ما شافرن يالو حقن بباطل لمملس يموكرو غزي انقداوس ايساكالاچو بلو زقاباچو معناتها وعلى سمعهم بجوراتهم لاي ما شغيا تدرغوال حقا دمصون بتا نو ميسموت انجي ايردوم ومثل الذين كفروا كمثل الذي ينعق بما لا يسمع الا دعاء ونداء الى انزان يكادوتن سوت لمطارات يميچوه سو على የሚነገረውን ድምጽ ጩኸቱንና ጥሪውን እንጂ ትርጉሙን የማይረዳን እንሰሳ እንደሚጣራ ነው ይላል። ለምሳሌ ከብት ስትነዳ ነይ ሂጂ ትላታለ ያንተን አማርኛ አታውቅም እሷ በደመ ነፍስ ግን ይሄ ጩኸት ወደኔ ሳይሆን አይቀርም ብላ ቢያንስ ትመለሳለች እሷ እሷ ትሻላለች ወላኢከ ከልአንዓም በልሁም አضل ለዚህ ግን ከዛም የባሱ ናቸው ይላል ቁርአን እንግዲህ ድብብቆሽ አይደለም فنتو قرقونو ياندادو نغر من ناقرو وعلى أبصارهم غشاوة أي نوتشاة شوم لا يشفان عالله በሰማይ በመድር አላህ Subhanahu Wa Ta'ala የፈጠራቸውን ድንቅ ነገሮች እየተመለከቱ የሱን ታላቅነት በመረዳትና በማመን ፋንታ ተፈጥሮን ከፈጣሪ ነጥለው እሷን ብቻ ያደንቃሉ ተፈጥሮን ያጠናሉ ላኪንሁም ላ ያስተድሉነ بها على قدرة خالقها የፈጣሪውን ኃያልነት በዛች እንደማስረጃ አድርገው አይረዱም ስለዚህ ሶስት ነገሮች ናቸው እንግዲህ ሰው ዕውቀትም የሰበሰበባቸው ጆሮ ይሰማል አይን ያያል ልብ ደግሞ የሰማውን ያየውን ነገር አስተንትኖ ቋጥሮ ይጠቀምበታል እነዚህ ግን የተሰጣቸው ነገር ሁሉ አገልግሎት አላ ያልዋለም ለሁም ቁሉብ ላ يفقهون بها ولهم اعين لا يبصرون بها ولهم اذان لا يسمعون بها اولئك كالانعام بل هم اضل የማይሰሙባቸው ልቦናዎች አሏቸው የማያዩባቸው አይኖች አሏቸው የማይሰሙባቸውም ጆሮዎች አሏቸው እነዚህ እንደ እንስሳ ናቸው ከዚያም የባሱ ናቸው ብሎ ሌላ አንቀጽ ላይ ይገልጻዋል እንዲህ ከሆኑ ደግሞ መጨረሻቸው ምን መሆን ይገባል ያው መቀጣት ነው ስለዚህ መጨረሻ ምን አለ ወለሁም አዛቡን عظيم ለነሱ ታላቅ ቅጣት ተዘጋጅቶላቸዋል ሌላ እንግዲህ ከዚህ ታላቅ ቅጣት አላህ ያድናን የነዚህ አንቀጾች ማብራሪያ ይሄንን ይመስላል የተወሰነ መጨመር ምን ይችላልበት ነው የታሰዓት ካለን አቀጥልት ይችላልላችሁ ነገሩ ግን ብዙ ጊዜ የቆየን ይመስለኛል ማይክ ፍሪ السلام عليكم ورحمه الله وبركاته استاذ جزاك الله خير الجزاء جعله الله عز وجل في ميزان حسناتك يوم القيامه انيام بسمانا وبسمارنا تتقامي ادرغن يرسون مدني بخير سر الله يرزما من هذا الساعه اندني فقدولن علىكم كهم بهالا طياقي قال ولمناهاتوچ زاري بتمارچوت لا استاذ بفقدولن دقيقه وسط ቶሎ ለመጠየቅ ሞክሩ ጥያቄ ያላችሁ በተከታታይ እጅ ያነሳችሁ በአንድ ጊዜ ሁለት ሶስት ሰው ማይክ ቤዝ መልካም ነው ኡስታዝ እኔ ጥያቄ አለኝ በዛሬው በሱረቱል በቀራ ላይ ከራሱ ውጪ ያው መጠየቅ ስለማይቻል ነው አንዱን ጥያቄ ያው በመሐል መልሰውልኛል አዘጋጅቼው የነበረ ነው ሁለት የቀሩኝ ጥያቄዎች ሱረቱል በቀራ ላይ الذين يؤمنون بالغيب سيل غيب የሚባለው ውስጥ ቀደምት መለኮታዊ መጽሐፍትና ነቢያት እንደዚሁም አኺራ ይካተትም ወይ? የሚካተት ከሆነ ተመልሶ ወማ ኡንዚለ ሚን ቀብሊከ ወቢል አኺራቲሁም ዩቂኑን ብሎ ለምንድን ነው መጥቀስ ያስፈልገው በቀጣዩ አንቀጽ ላይ? غيب ውስጥ የሚካተቱ ከሆነ ወይስ አይካተቱም? እነዚህ ገና ሁለተኛው አሁን መጨረሻ ላይ የተመረነው የካፊሮችን ጉዳይ በተመለከተ ان الذين كفروا يملوا ማንኛውንም ካፊር ነው ወይ ሙስሊም ያልሆነን በጠቅላላ እነሱን የሚመረከት ከሆነ ሰዎች የሚያነሱት ጥያቄ ምንድነው እነሱን ወደ እስላም ዳዕዋ ማድረጉ ምን ትርጉም አለው سواءن عليهم انذرتهم ام لم تنذرهم لا يؤمنون ተብሏልና ወደ እስላም እንዲመጡ ዳዕዋ ማድረጉ ምን ትርጉም አለው የሚል ነገር ስለሚያነሱ የኔ ጥያቄ እነዚህ ናቸው ወልደ አዋቲርስና ሚፍታህ በተከታታይ ጥያቄያችሁን አቅርቡ ማይክ ፍሪ ቢስሚላህ ሰላቱ ወሰላሙ አላ ረሱልላህ ሰለላሁ ዐለይሂ ወሰለም ሰላም አለይኩም ወራህመቱላሂ ወበረካቱ ወንድሞችና እህቶች እንዳ ወገኖች ድምጽ ያለ አንዳንድ ጀዛከላሁ ኸይር ጀዛ ኡስታዙና ኡስታዝ አህመዲን አላህ ሱብሃነሁ ወተዓላ ዲምና ፊያስቱት እኛንም በሰማነው አላህ ሱብሃነሁ ወተዓላ ይወፍቀን ኢንሻአላህ እኔ ያው ያለኝ ጥያቄ ሁለት ጥያቄዎች ናቸው ያው ብዙ ነበርኝ ያው ታይም ካለኝ ኢንሻአላህ መልስበታለሁ አላህ Subhanahu Wa Ta'ala ያው የበለጠ ይሄንን ቋንቋ ላወርደልን ኢንሻአላህ ያው በቁርአኑ በራስ ወደልን በወደደልን እቺን አረብኛ ነው የበለጠ ከዚህ ውስጥ እንዲወደልን ያረጋልን እቺን አረብኛ ቋንቋ ከምን አንጻር ነው ኢንሻአላህ እቺ ነው አንደኛው እኔ ጥያቄው ሁለተኛ ደግሞ አላህ Subhanahu Wa Ta'ala ለአላህ Subhanahu Wa Ta'ala ለፈለገ ሰው ያው ይምሩዋል ያሻው ለምን ውቀት ይሰጣዋል እንደተባለው እዚ ላይ አላህ Subhanahu Wa Ta'ala ሁሉ ነገር ያውቃል ያው ገና ከመፈጠራችን በፊትም አንድ ነገሮች ሁሉ ነገር እሱ አውቀዋል እና ለፈለገ ሰው ይምሩዋል እና ለፈለገ ሰው ያሻል ስንል እንዴት ነው እዚህ ላይ ትንሽ ማብራሪያ ብትሰጡኝ ጀዛኩም الله خير السلام عليكم ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድምጽ ይደርሷል ኦኬ የኔ ጥያቄ እንደሚከተለው ነው ሳልስ እሱ ምንድነው ان الذين كفروا سلمات ነው እነዛ የሸፈኑ ወይ የካዱት በሚለው ላይ ነው ካፈሩ የሚለውን ቃል ማን ነው እርሶ እንዳሉት አውቀው ማን ነው እነቱን አውቀው የካዱ የሸፈኑት ብሎ ተናገሩት ማን ነው እና አሁን ለምሳሌ ነሳራ ሳያውቅ የጠመሙ ናቸው ይሁዳ ማን ነው አውቀው እንደጠመሙ ነሳራዎች ደግሞ ሳይውቅ የጠመሙ ናቸው ስለዚህ ኤካፈሩ የሚለው አውቀው የሸፈኑ ካወቁ በኋላ እነቱን ካወቁ በኋላ የሸፈኑ ከሆኑ ኤካፈሩ የሚለው ማን ነው በነሳራ ላይ አይሰራም ወይ ማይክ ፍሪ ሰማል ያ ጀማ ኢንሻአላህ ኡስታዝ የኔ ጥያቄ ቁርአን በሚወርድበት ጊዜ እነዚህ አሊፍ ላም ሚም ሐሚም የመሳሰሉት በወረዱበት ጊዜ ሰሃቦቹ እንዴት ነበር የተረዱት አልጠየቁም ወይ ነብያችን አለይሂ ሰላቱ ሰላም እንዴት ትርጉሙ እንዴት እንደገባ አልጠየቁም ወይ ምናልባት ሐዲስ ካለ የሚል ነው ጀዛኩም ላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ የቀረቡት ጥያቄዎች ይጃቸዋለሁኝ እነዚህ ለመልስ ጥያቄ ካላችሁ ወጠየቅ ትችላላችሁ የመጀመሪያው የአቡ ወሐይደር ጥያቄ تقریبا መልሽው ነበር ማለት ይቻላል ሁለተኛው ማለት ነው የመጀመሪያው الذين يؤمنون بالغيب يملوا وسط አይገባም ወይ ይገባል ግን من اساليب البيان القراني قران عند النجر سيابرارا عند عند ጊዜ اجمال بعد التفصيل ያደርጋል ጠቅል ዘርዝሮ የተናገረውን ነገር መጨረሻ ላይ ጠቅላላ አርጎ ያስቀምጣል ኮንክሉዥኑን እንደማስቀመጥ ማለት ነው ይሄን ቁርአን ላይ ብዙ ጊዜ እናገኘዋለን ሰፊው ሻወራ የነበረውን ነገር መጨረሻ አካባቢ ላይ አጭር ነገር እናያለን ሌላ ጊዜ ደግሞ በተቃራኒው በትክክል የተነገረው ነገር እየተተነተነ ሲሄድ እናያለን ይሄ እዚህ ሱራ ውስጥ ብዙ ጊዜ ይገጥመናል ለምሳሌ ሙተቂን ብሎ ሲያበቃ አላህን የሚፈሩ ነው መቼም ሙተቂን ግልጽ ነው ግን እነማን እንደሆኑ ሲፈታቸውን ቀጣዮቹ ሶስት አንቀጾች ናቸው የሚያብራሩት الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون منه ስለዚህ يؤمنون بالغيب ملو است الغيب القران قالوا الغيب النبوه الغيب الله ግን በተቀሉ غيب የሚባለው በአላህ ማመን መጀረሻው አርካን ኢማን በአጠቃላይ ይገቡበታል አርካን ኢማን ውስጥ ደግሞ وكتبه ورسله የሚሉ አሉ ስለዚህ ያ ነገር ምንድነው በተቀሉ የተተከሰው ነገር እንደገና እየዘረዘረና ያሰፋው ከመሄድ የተለየ ሆኖ አይታየኝም والله اعلم ሌላኛው ጥያቄ ሰዋኡን አለይሂም አንዘርተሁም አም ለም ተንዘርሁም በታስተነቅቅም ባታስተነቅቅም እኩል ነው አያምኑም ካለ ለምንድን ነው ዳዕዋ ማድረግ ያስፈልገው ነው ይሄንን ጥያቄ እንዳናነሳ ነው ከሌላው አንቀጽ ጋራ እያያያዝኩ ተረጉመው የነበረው ቁርአን ላይ ልቦናቸው ታሸገ ብሎ የሚገልጻቸው ሰዎች እዚህ ቦታ ብቻ አይደለም አሁን እዚህ ቦታ ላይ ختم الله على قلوبهم الى وعلى سمعهم الى ስለታሸገ አያምኑም ማለት ነው ግን ምን ሆኖ ነው የታሸገው ወይስ ከመጀመሪያው የታሸገ ነበር ከመጀመሪያው የታሸገ አይደለም እያንዳንዱ ሰው ሲፈጠር ንጹህ ጤናማ ሆኖ ነው የሚፈጠረው ሐዲስ እንደመጣው كل مولود يولد على الفطره ያንዳንዱ ልጅ ሲወለድ በፍጥራ ላይ በተፈጥሮ ሃይማኖት ላይ በእስላም ላይ ይፈጠራል ከዛ በኋላ ደግሞ ፈአበዋሁ ዩሃውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ ወላጆቹ ወይሁዲ ወይም ነስራኒ ወይም መጁሲ አርገው ያሳድጉታል። የአቅሉን ጥሪ በማዳመጥ ፋንታ እና ወጀድና አባአና የሚለውን ይመርጥና አሁን ያን ጊዜ ተከታይ ይሆናል። ከዛ በኋላ ከወላጆቹ የሰማውን ነገር ህጋዊ ለማድረግ ይከራከራል እንጂ አቅሉን ተጠቅሞ ወደ እውነት መመለስ አይፈልግም። ከገባው በኋላም ጭምር ማለት ነው። ያን ጊዜ ነው የሚታሸገው። ለዚህ ነው በሌላ አንቀጽ ስለዚህ ስለ ጠብዕ እየተናገረው ጠብዕ አላሁ ዐላ ቁሉብህም የሚለውን ጠብዕ አላሁ ዐለይሃ ቢኩፍርህም ይላል። አይ ቢሰበብ ኩፍርህም በመካዳቸው የተነሳ አላህ አሸገባቸው። ክህደቱን ካከናወኑ በኋላ ነው የመጣው ይሄ ማሸግ። ከዛ በፊት አላህ አያውቅም ነበረው? ያውቃል፣ ግን በእውቀቱ አይደለም እየቀጣቸው ያለው በተግባራቸውና እነሱ ከጊዜ በኋላ አቅሙም እድሉም ምርጫውም ከተሰጣቸው በኋላ በወሰዱት እርምጃ ነው የቀጣቸው ማለት ነው። ይሄ ጀዛአ ወፋቀን ነው። እነሆም ካኑ ላ የርጁነ ሒሳበን ወከዘቡ ቢአያቲና ኪዛበን ስላስተባበሉ የመጣባቸው ነው። የሙሳንም ቂሳ ያነሳሁት ለዚህ ነው። ነቢዩላህ ሙሳ ዓለይሂ ሰላም ያ ቀውሚ ሊመ ትኡዙነኒ ለምን ታሰቃዩኛላችሁ እናንተ ወገኖች ሆይ ብለው ጠየቁ ይላል። ከዛ በኋላ የእነሱ ምላሽ እያወቁ ከተረዱ በኋላ አመፀኝነት ስለሆነ ፈለማ ዛጉ አዛገ አላሁ ቁሉበሁም የጠመሙ ጊዜ አላህ ልባቸውን የበለጠ አጠመመው። እነሱ ጥመትን እየፈለጉ ተንኮልን እየመረጡ የለም ሳትወዱት በግድ እምነትን ማግኘት አለባቸው ብሎ አላህ ስብሐነሁ ወተዓላ አያደርግባቸውም ማለት ነው። እስተሕወዘ ዐለይሂሙ ሸይጣኑ ፈአጣዑሁ ፈኹቲመ ዐላ ቁሉብህም ይላሉ ቀታዳ ረሕመቱላሂ ዐለይህ። ሸይጣን ተሾሞባቸው ታዘዙት። ያን ጊዜ አላህ ልባቸውን አሸገ። ወዐላ አብሳርህም ግሻዋ አይናቸውም ላይ እንግዲህ ሽፋን ሆነ። ፈላ የስመዑነ ወላ የፍቀሁነ ወላ የዕቂሉን ቃለ ሙጃሂድ ከተመ ላሁ ዐላ ቁሉብህም ቃለ አጠብዑ ሰበተት ዝኑቡ ዐላ ልቀልቢ ፈሐፈት ብሂ ምን ኩል ነዋሒ ኃጢአት በቀልብ ላይ አረፈችና በሁሉም አቅጣጫ ከበበችው። ሐታ ተልተቅየ ዐለይህ ክብብብ እስከምታደርገው ድረስ ኃጢአቷ ጽልመቷ ይሸፍነዋል። ፈልቲቃውሃ ዐለይህ አጠብዑ ወልኸትሙ የኃጢአት እዛ ላይ መሰባሰብ ነው ህትመት የተባለው ማለት ነው። ከላ በል ራነ ዐላ ቁሉብህም ማ ካኑ የክስቡን ይላል። በልባቸው ላይ ያካብቱት የነበረው ነገር ጽልመትን ደገደገባቸው ጨለመባቸው ነው የሚለው እና ይሄ ነቲጃ እንጂ አሳስ አይደለም። ለስራቸው የተሰጠ ቅጣት ነው እነሱ ባደረጉት መሰረት ማለት ነው። እንደዚህ ያልታሸገባቸውና እውነታን የሚፈልጉ ደግሞ ደንባራዎች ካሉ እነዛን ሰዎች መንገድ ለማሳየት ዳዕዋ እናደርጋለን። ዳዕዋው አይቋረጥም። ለምን? እነዛን ሰዎች ለመመለስ። እነዚህንም ደግሞ የዘጋቸውን አላህ ከፈለገ ሊከፍት ይችላል። የምሑ ላሁ ማ የሻእ ወይስቢቱ ዒንደሁ ኡሙል ኪታብ እሱ የዘጋውን ማንም አይከፍትም ነው እንጂ እያለ ያለው። እሱ መክፈት ከፈለገ ደግሞ ሊከፍት ይችላል። ሌሎች ደግሞ ሐቅን እያወቁ ሐቅን ለማወቅ እየጓጉ እየጣሩለትም የጠፋቸውና የጠመሙ ካሉ ኑ ቶሎ በዚህ በኩል ነው መንገዱ ብሎ ለማሳየት ጥሪ ይደረጋል። ሌላው እነዚህም ቢሆን አልሰማንም አላየንም እንዳይሉ ለአላ የኩነ ሊናሲ ዐላ ላሂ ሑጀቱን ባዕደ ሩሱል ነገውም አልቅያማ ማነገረ ማጃዕና ምን በሽር ወላ ነዚር እንዳይሉ ሑጃ ለማቆምም ዳዕዋ እናደርጋለን። ለማሳመን ብቻ አይደለም ዳዕዋ ቢደረገው። ወማ ዐላ ረሱል ኢላ ልበላግ ነው መልእክተኛ ማድረስ ብቻ ነው የሚጠበቅበት። ሌላው አረብኛ ለምን ተመረጠ ማለት መሰለኝ ክሊር አይደለም ጥያቄው፣ ግን ሆኖም በዚህ መልኩ ነው የተረዳሁትና አላህ ስብሐነሁ ወተዓላ የኽልቁ ማ የሻ ወይኽታር የፈለገውን ፈጥሮ ከዚያ መካከል ደግሞ ለፈለገው ደረጃ የፈለገውን ይመርጣል። ለመጨረሻው መጽሐፍ ለቁርአን አረብኛ ነው አላህ ስብሐነሁ ወተዓላ የመረጠው። ደግሞም በጣም የዳበረና ብቃት ያለው የቁርአንን ተአምር መያዝ የቻለ ቋንቋ ነው። ለዚህማ ብሎ በማንኛውም ቋንቋ ሲተረጎም ሙሉ ለሙሉ መልእክቱን መተርጎም አዳጋች ሆኖ ተገኝቷል። አሁን ቁርአን በአረብኛው ቋንቋ በጣም ብዙ መዓኒዎችን መሸከም ይችላል። ወደ ሌላ ቋንቋ ሲተረጎም ግን ሰውየው በተረዳው መልኩ ነው። ስታንዳርድ አድርጎታል አላህ ሱብሓነሁ ወተዓላ። እንግዲህ ይሄ እሱ ምርጫ ነው። ወላሁ አለም። የራሱም የቁርአኑ ሙዕጅዛ በዚህ ቋንቋ ውስጥ ብቻ ሊገለጽ የሚችል ነገር ነው። ይሄን ይመስላል። አላህ የፈለገውን ይምራል፣ የፈለገውን ይቀጣል ያለው ከኢማን በኋላ ነው እንጂ ከኢማን በፊት አይደለም። አዎ አላህ ገይብን ያውቃል፣ ምንም ሸክ የለውም። ካመነ በኋላ ግን የሚሰራቸው ትናንሽ ኃጢአቶች ካሉ ኢነላህ ላ የግፊሩ አንዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ ለሚፈልግ ሰው አላህ የፈለገውን ይምራል ነው። ሌላው ወንድማችን የጠየቀው የሁዶች አውቀው ከፍረዋል። አዎ ነሳራዎች ደግሞ ሳያውቁ ነው የከፈሩትና ምንድን ነው ጥያቄው? በትክክል አሁንም እየተረዳሁት አይደለም። ደግመህ መጠየቅ ትችላለህ። የሁዳ ነሳራ ያልከው ወንድሜ ማለት ነው። ደግመህ መጠየቅ ትችላለህ። ሰሓቦች አሊፍ ላም ሚም የሚለውን ማዕና ጠይቀው ነበር ወይ? ጠይቀዋል የሚል ሐዲስ እኔ እስካሁን ድረስ አላየሁም፣ አላነበብኩም፣ ብዙም አልተጨነቁበትም። ኸላስ የመጣለትን ዓላማ ተረድተዋል፣ ብዙም አልተጨነቁበትም ማለት ነው። ጠይቀዋል የሚል ነገር አላውቅም። አላሁ አለም። ያልመለስኩት ጥያቄ ደግመህ መጠየቅ ትችላለህ። ማይክ ፍሪ። ሹክራን ኡስታዝ፣ ጀዛከላሁ ኸይር አልጀዛ። አሁንም ወንድሞች እና እህቶች ጥያቄ ያላችሁ እጅ አውጡ ቶሎ ቶሎ። ኡስታዝ፣ ያው እኔ ከነበረኝ ሶስት ጥያቄዎች ተመልሶልኛል ብዬ ሰርዤ የነበረው አንዱ እርስዎ ያብራሩትን ነው። የእኔ ጥያቄ የነበረው ኸተመላሁ ዐላ ቁሉቢሂም በሚለው ላይ ኸትሙ የእነሱን ኩፍር ተከትሎ የመጣ ዒቃብ ነው ወይስ በዐደል ኸትም ነው የከፈሩት ልክ እንደ ሰበብ ይሆናቸዋል በሚለው አንግል አይቼው ሳይሆን ኢነ ለዚነ ከፈሩ የሚለው አጠቃላይ ከሙስሊም ውጭ ያሉትን ሁሉ በጠቅላላ ከሆነ ሊማዛ ነድዑሁም ኢለል ኢስላም ሊአነሁም ኢን አንዘርናሁም አም ለም ኑንዚርሁም ላ ዩእሚኑን ብሎናል። ስለዚህ ምንድን ነው ወድዑ ኢላ ሰቢል ረቢከ ማለቱ ሁጃ ለማቆም ብቻ ነው ወይ? በሌላ አያትስ ላይ ደግሞ ሚንሁሙል ሙእሚኑን ወአክሰሩሁሙል ካፊሩን ብሎ አህሉል ኪታቦችን ገልጿቸዋል ፋሲቁን። እና ከነሱ ውስጥ አማኝም የሚኖር ከሆነ ላ ዩእሚኑን የተባሉት ዒልመል አዘል ላይ ብቻ የተገደቡትን ነው ወይስ ሁሉን የሚለውን ላነሳው ፈልጌ ነው እንጂ አላህ እነሱን ልባቸውን ያሸገባቸው ከኩፍራቸው በኋላ ነው ወይስ እሱ ካሸገው በኋላ ከፈሩ የሚለውን ለማንሳት አይደለም። ማብራሪያውን ግን ለእኔም ተጨማሪ እውቀት ሰጥቶኛል። ሹክራን። ቴርስ ሐሰናትና ኦልዳዋ በተከታታይ ጥያቄያችሁን አቅርቡ። ማይክ ፍሪ። አሰላሙ አለይኩም። ድምጼ ደርሷል? ኦኬ። ኡስታዝ ቁጥር 6 ላይ ማለት ነው ኢነ ለዚነ ከፈሩ እነዚያ የካዱት የሚለው ላይ ማለት ነው ከፈሩ ማለት የሸፈኑ ማለትም ጭምር ነው። እና እዚህ ላይ ሲናገሩ እርሶ ምን አሉ? ካወቁ በኋላ እውነቱን ካወቁ በኋላ ማለት ነው እውነቱን ሸፈኑ፣ ሳያውቁ ሳይሆን ካወቁ በኋላ። ለዛም ነው ሰዋውን አለይህም አላህ ስብሃነ ወተዓላ በእነሱ ላይ አንድ ነው ብሎ ያለው ብሎ ተናገሩ ማለት ነው እርሶ። እና የእኔም ጥያቄ ምንድን ነው አይሁዳ ማለት ነው አውቆ የከፈሩ ናቸው፣ ነሳራዎች ደግሞ ማለት ነው ሳያውቁ የከፈሩ ናቸው፣ ሳያውቁ የጠመሙ ናቸው። ስለዚህ የከፈሩ የሚለው ቃል በነሳራ ላይ ልንጠቀም አንችልም ወይ ካፊር ብለን ማለት ነው? ለምን አውቆ ብቻ የጠመሙ ከሆኑ ነሳራ ግን ሳያውቅ ነው የጠመመው፣ ግን የሁዳ ግን አውቆ ነው የጠመመው። ያው ሱረቱል ፋቲሃም ላይ ማለት ነው ባለፈው አላህ የተቆጣባቸው ሲል እርሱ እንዳሉት ማለት ነው የተቆጣባቸው ሲል አውቀው ያጠፉት እነዚያ ማናቸው? አይሁዶች ናቸው ብሎ ነበር የፈሰሩልን ማለት ነው። እና አሁን ነሳራዎች ሳ ሳያውቁ ስለጠመሙ ከፈሩ የሚለው ካፊር ብንላቸው እንዴት ነው የሚል ነው ጥያቄ። ጀዛከላህ ኸይር። ማይክ ፍሪ። ግልጽ ሆኖልኛል። ኢነ ለዚነ ከፈሩ ያልኩት የሚለው ላይ የሰጠሁት ተፍሲር እዚህ ሲያቅ ላይ እዚች አንቀጽ ላይ ያለውን ብቻ ነው፣ አጠቃላይ ነገር አይደለም። ምክንያቱም እዚህ አንቀጽ ላይ እየተናገረ ያለው የተለየ ባህሪ ያላቸውን ካፊሮች ነው። ልባቸው የታሸገ፣ አይናቸው የታወረ፣ እናም ጆሮአቸው የታሸገ ይላል ختم الله على قلوبهم وعلى سمعهم وعلى ابصارهم غشاوة እነዚህ ደግሞ ካወቁ በኋላ የካዱ ሰዎች ናቸው ከመካድም አልፈው የተከራከሩና እንቅፋት ይሆኑ በዚህ ሰበብም አላህ ልባቸውን ያሸገን ሰዎች ነው እየተናገረ ያለው ሌሎች ደግሞ እንደዚህ ያልሆኑ አሉ ነሳራ ብለህ እንደገለጽከው ነሳራ ያላወቁ ናቸው የተባለው አጠቃላይ ሁኔታን ለመግለጽ እንጂ ሁሉም ነሳራ ሳያውቅ ነው የጠመመው ማለት አይደለም ከነሳራ ሙስት በደንብ አርጎ መረጃዎችን መርምረው አገናዝበው ያወቁ አሻፈረኛሉ ይኖራሉ ሱረቱ ፋቲሃም ላይ ሲገልጽ የነበረው ይሄ ወለዳሊን የሚለው የነሳራ ወስፍ ነው ሲባል በእነሱ ላይ ያጥራል ማለት አይደለም ምንትን ሳያውቅ ተደረበረው ሁሉ ይመለከተዋል መግዱብ عليهم የሚለውም ደግሞ ይሁዳች ላይ አያጥርም እንደ ምሳሌና እንደ ናሙና እንደዛ ቢተከሱም እና ሌሎችንም ይሄንን ባህሪ የተላበሱ ሰዎችን ይመለከታል ማለት ነው ስለዚህ ካወቁ በኋላ የካዱ ሰዎችን አላህ ልባቸውን የዘጋባቸው የሆኑ ሰዎችን ነው እዚህ ቦታ ላይ እየተናገረ ያለው የተለየ ስፍት ያላቸውን ካፊሮች ነው እየተናገረ ያለውና ያንን ለመግለጽ ፈልጌ ነው እዛው ተገመው ኦኬ ማይክ ፍሪ ለዛ ጥያቄ ካለ አንድ ሰው ነው የሚታየኝ ከዛ በኋላ እኔም ማስፈቅዳለሁ ወይም ሁለት ሰው ማይክ ፍሪ እንዴ ብሎ ይነበር አፎ ወንድሞቼ ዘላችሁ አይደለም ቀደም ተራ የነበረ ማይክ መያዝ አልቻልኩ ነው ቢስሚላህ አልሐምዱሊላህ ሰላም አለ ረሱልላህ ሰለላሁ ዐለይሂ ወሰለም اولاً جزاكم الله خير الجزاء استاذ الله ስራውን ይወድሎት የኔ ጥያቄ እዚህ ላይ ነው ወይማረክ ዘቅናሁም ይንፊቁን የሚለው ኢንፋቅ ሰደቃን ይመለከታል ወይስ ሰደቃን ብቻ ነው የሚመለከተው ወይስ ዘካት እዚህም ይገባል ዘካት እዚህም ይገባል ነው አንዱ ሁለተኛ ብዙ ጊዜ በተለይ ሰደቃ ላይ በሚመለከት ጊዜ ሰደቃን ሰጣለን ስንል ከገንዘብ ውጭ ከሆነ ማለት ነው ሌላ ነገሮችን ስንሰጥ ምናልባት ለኛ የማያስፈልጉን ነው የምንሰጠው እና ለምሳሌ ልብሶች ትርፍ ካሉን ወይም ጫማዎች ወይም የቤት ዕቃም ይሁን እንደዚህ ነው ብዙ ጊዜ ለሰደቃ ብለው የምናየው ዞንቻችንም የምናረገው ወደ እንትን በተለይ ወደ መስጂድም እንትንም የሚያመጡትና ለራስ የማይጠቀምበት ከሆነ ለሰው ከሰጠው በዛ አጅር ያገኝበታል ወይ ምክንያቱም ስለማይጠቀመው ነው የሚሰጥ ያለ የሚለው ነው እና ኢዛኩም ላህ ኸይር ኡስታዝ ዘቦት ያኬ ለመልስ እየሰማችሁ ነው አክሽ አላህ ያዘዘውን ክራይቴሪያ ያላሟሉ ሰዎች ሙተቂ ይባላሉ ወይ ሙእሚንስ የምንላቸው ምን አይነቶች ነው የሚል ጥያቄ ነው ወንድም ያነሳው ሙተቂ ማለት ያው አላህን የሚፈራ ማለት ነው እዚህ አያ ላይ ተብራርቷል ነገር ግን አላህን የሚፈሩ ሰዎች አላህን የመፍራት ደረጃቸው የተለያየ ነው በጣም ትልቅ ደረጃ ላይ የደረሱ ይኖራሉ ከዛ በታች ያለው ደግሞ አስለል ኢማን ኑሮት መሰረታዊ ኢማን ኑሮት አንዳንዴም ወንጀል ላይ የወደቀም እየተነሳም የሚከተል ደግሞ አለ ሁላቸውም አስለ ተቅዋ ላይ ይገናኛሉ ሙእሚን ሊባሉ ይችላሉ ሙተቂ ሊባሉ ይችላሉ ግን ሙሉ አይደለም ምንድነው የሚሉት ዑለማዎች مطلق الايمان ان الايمان المطلق يتلاعين ይላሉ ይሄ ምናልባት የዑለማ ቋንቋ ሆኖ ሊከብድ ይችላል ሙሉ የኢማን ደረጃ የደረሰና አጠቃላይ መቼም ሁላችንም በቁርአን በሱና በአኺራ በጀነት በጀሃነም እናምናለን አላህ ማን ኡመኑ በተሎ ባዘዘው ነገር እናምናለን ነገር ግን የማመን ደረጃችን እንዲሁም ደግሞ ያመነውን ነገር ተግባር ላይ የማዋል ደረጃችን ይለያያል። ግን ሁሉም በኢማን ውስጥ እስካለ ድረስ ሙእሚን ሊባል ይችላል። በተቅዋ ውስጥ እስካለ ድረስ ሙተቂ ሊባል ይችላል። ግን ሙተቂ ሆኖ ካሚል የተሟላ የተቅዋ ደረጃ ላይ ያልደረሰ እና የተቅዋ ደረጃ ላይ የደረሰ ተብሎ ይከፈላል። የሆነ ነገር ከጎደለው ወጥቷል ብለን መሸኘት አንችልም ማለት ነው። አላህን ፈሪ ብለን እንገልጸው እንችላለን። ማንም ሙእሚን ማንም አማኝ አላህን ይፈራል እየወደቀ እየተነሳም ቢሆን። ይሄን ይመስለኛል። ሌላው ኢንፋቅን በተመለከተ ትርፍና የማይፈልገውን ነገር መለገስ ኢንፋቅ ውስጥ ወይም ሰደቃ ውስጥ ይገባለታል ወይ ብሏል። ትርፍና ውዳቂ የተለያዩ ናቸው። አሁን ቁርአኑ ላይ እዚህ ሱረቱ በቀራ ውስጥ ወደፊት እንደምናገኘው ولا تيمموا الخبيث منه تنفقون ولستم بآخذيه إلا أن تغمضوا فيه ቆሻሻውን ነገር ያነሳችሁ ለመሰደቅ አትሰቡ። ለእናንተ ቢሰጣችሁ ማትቀበሉት አይናችሁን ጨፍናችሁ ካልሆነ በስተቀር። ለምሳሌ ምግብ ይተርፈውና ቤት ውስጥ ሰንብቶ የተወሰነ ሽታ ያለው ሊሆን ይችላል። ይህን እንግዲህ እነዛ ለምስኪኖች ውስጣቸው ብሎ ይዞ ይሄዳል። አንዳንዱ በሰዓቱ መስጠት እየቻለ ያበላሸዋል ማለት ነው። ልብስም ደግሞ ሲሰጥ ቆሸሸሽ ያለ ቆሻሻ ቦታ ላይ መጣል የሚገባው ነገር አንስቶ ሰደቃ ሰደኩኝ ብሎ የሚሰጥ ይኖራል። ነገር ግን ሰውየው አሮጌ ልብስ ነበረው፣ አዲስ ልብስ ሲገዛ አሮጌውን ለሚፈልግ ሰው መስጠት ሰደቃ ነው፣ ተገቢም ነው። እንደውም ምግብም ቢሆን በልቶ ሲያበቃ የሚተርፈውን ነገር ቢሰጥ ሰደቃ ነው፣ የሚጸየፉትና የቆሸሸ እስካልሆነ ድረስ እና ያንን ነገር የሚፈልግ አካል እስካለ ድረስ ችግር የለውም። ምክንያቱም እሱ ሲበላውም ጠይብ ነበር፣ ለሌላ ሰው ሲሰጥም አሁንም ከጠይብነት አልወጣም። ምን ጠይባት ማረዘቅናኩም መሳበላ መሳበልተ የተረፈህን ሰው ሌላ ምስኪንና ብላ ብለህ ብትጋብዘውና ብታበላው አንተ በላኸው ጊዜ ጠይብ የነበረ ምግብ አሁን ከጠይብነቱ አልወጣም። ባይሆን ግን የሆነ ነገር ተጣጥሎበት ቆሽሾ እንደዛ ከሆነ አይሆንም። ስለዚህ ነገሮችን መለየት አለብን። የተረፈን ልብስ ወይም ደግሞ እኛ ብዙ ስለኖረን በየጊዜው አዳዲስ ነገር የሚገዙ ሰዎች ኖረው ሲያበቁ ትርፍ ስላላቸው ያኛው ነገር ኸቢስ ሆኗል ማለት አይደለም። እስቲል ያኛውም ጠይብ ስለሆነ ለሚፈልገው አካል መስጠት ጥሩ ነው ማለት ነው። ደስ ብሎትም ነው የሚቀበለው እሱ። የደረሱም ጥያቄዎች መልሻለሁኝ። አንድ ጥያቄ አለኝ፣ እሱን እቀበላለሁ። ከዛ በኋላ እኔም ፍቃድ ጠይቄ እወጣለሁ ማለት ነው። ማይክ ፍሪ። ጥያቄ ለራሴን በጣም ውስብስብ የሆነ ነገር ነው። በተለይ ይሄ ነፃ ምርጫ የሚባለው ነገር አላህ ስብሐነሁ ወተዓላ በዚህ ነፃ ምርጫ ወይም የዚህ የጊዜ ገደብ ጥሩ የሚሆን መጥፎ ባህሪያችን በነገሮች ሁሉ አላህ በእውቀቱ ያካበበ ሆኖ ሳለ እንዴት ሆኖ ነው በዚህ ሂደት ውስጥ አላህ በታዛቢነት ይሁን ወይንም አላህ ስብሐነሁ ወተዓላ እንዴት አድርጎ ነው እኛን ያው ባለው በሱ መካከል ለበኛ መካከል እይታው እንዴት ነበረ፣ እንዴት አድርጎ ነበር የተወን የሚል ነው። ጀዛኩም ላሁ ኸይር ጀዛ። ማይክ ፍሪ። ብዙ ጊዜ የሚነሳ ጥያቄ ነው። ወንድማችን አቡ ሐይደር ብዙ ጊዜ ይመልሰዋል። በየጊዜው ለምን እንደሚነሳ ራሱ እኔም ግራ ያጋባኛል። ደግሞ በዚህ ጉዳይ ላይ አንዳችም ኢሽካል የለኝም በራሴ በኩል ለሰው መግለጽ አቅቶኝ ካልሆነ በስተቀር ማለት ነው። ምክንያቱም ወንድሜ አሁን የጠየቀው ማይክ ሲያነሳ ሲናገር፣ ሀታ ሀሳቦቹን ስጥል በምርጫው የፈለጋቸውን ቃላቶች ነው የወረወረው። ማንም የሚናገራቸውን ቃላቶች በአፉ ላይ ጥሎበት መናገር አለብህ ብሎ ያስገደደው አካል የለም። ነፃ ምርጫ ማለት ነፃ የዲሞክራሲ ምርጫ እያልን አይደለም። በነገራችን ላይ ነፃ ምርጫ አለው የሰው ልጅ ሲባል የሰው ልጅ አላህ ስብሐነሁ ወተዓላ አቅል ሰጥቶት የሚያደርገውን እንቅስቃሴ በቅድመ ውሳኔ መጀመሪያ ራሱ አስቦ እንዲያደርግ ፈቅዶለታል። ያለህበት ሀገር ስትሄድ መሄድ አለብኝ ብለህ ወስነህ ነው የተነሳኸው። አስበህ ነው የሄድከው። ይሆነኛል ብለህ ነው የተቀመጥከው። የምትሰራውን ስራ ማንኛውንም ነገር አይነህ ወደ አንድ አቅጣጫ አይቶ ወደ ሌላ አቅጣጫ እንኳን መዞር ስትፈልግ በቅድሚያ አቅልህን አማክረህ ወስነህ የምታደርገው ነገር ነው። ይሄ ለሰው ልጅ የተሰጠ እድል ነው። ምርጫ የሌለብን ነገር ደግሞ አለ። እድሜያችን 40 ዓመት፣ 50 ዓመት፣ 100 ዓመት፣ 30 መሆኑ እኛ አንዳችም ድርሻ የለንም እዚህ ውስጥ። ቀይ መሆን፣ ጥቁር መሆን፣ ወንድ መሆን፣ ሴት መሆን ምርጫ የለንም። መኪና ሲንቀሳቀስ በራሱ ምርጫ አይንቀሳቀስም። ሰዎች ናቸው የሚያንቀሳቅሱት። ስለዚህ ሰው ቢገጭ መኪናው አይከሰስም። ይቺ መኪና ሰው ገጣለችና ትታሰር የሚል አልሰማሁም። ለምን? እሷ ምርጫ እንደሌላትና ውሳኔ እንደሌላት ያውቃሉ። ሰዎች በአቅላቸው ይደርሱበታል። ግን የሰራው ሰውዬ ያንን ድርጊት መኪናውን አሽከርክሮ ሰው ያስገጨው አቅል ያለውና በምርጫው መስራት የሚችል ስለሆነ ይህንን ነገርም የሆነ ጉድለት ስላለ ከሱ በኩል ችለተኝነት ስለተፈጠረ በሱ ስህተት ነውና መቀጣት ይገባዋል ብለው ይላሉ። በሀያታችን ውስጥ እያንዳንዱ ነገር ላይ የምናውቀው ነገር ነው። ምን በላውን መርጠን ነው? ምን በላውን ምን ጠጣውን መርጠን ነው? ስንተኛም ደግሞ አሁን መተኛት አለብን ብለን በቅድሚያ ውሳኔ አስተላልፈን ነው የምንነሳበት ሰዓት ላይ አላርም ወልታችሁ ትተኛላችሁ። ይህ ሁሉ ፊ ሕዱድ ልእክትያር ሸክሲ ነው። ይሄ በሰው ሀያት ውስጥ ያለ ግልጽ ነገር ነው። ምርጫ አለው ሰው። እንደዛ አድርጎም ነው የተወው። በደመ ነፍስ አይንቀሳቀሰው። በደመ ነፍስ የሚንቀሳቀሰው ከሰው ውጭ ያለ ነገር ነው። አንድ ዛፍ ንፋስ ሲጠናበት ሊገነደስ ይችላል። ከዛ ስሩ ሰዎች ካሉ ሊገል ይችላል። አንተ ዛህ ለምን ሰው ገደልክ ብሎ የሚከራከረው የለም። ያውቃሉ ሰዎች። ግን እዛ ቦታ ላይ ምናልባት ሰዎች በመቀመጣቸው ሊወቀሱ ይችላሉ። የተንጋደደ ዛፍ ስር ተቀምጣችሁ ነው ተብሎ፣ ወይ ደግሞ የቆረጠው ሰው ካለ አንተ ነህ ሰው የገደልከው ይባላል። እንደዚህ ነው። በጣም የመጨረሻ ግልጽ ነገር ነው ማለት ነው። ይሆን እንደዚህ ኮምፕሊኬትድ ነገር አድርገህ እንደገለጽከው አይደለም። ይሄ በጣም ግልጽ ነው። አላሁ አለም። ጨርሻለሁኝ። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك وصلى الله وسلم وبارك على نبينا محمد وعلى اله وصحبه لقد توسع منت الله بسلامه يدرسن والسلام عليكم ورحمه الله وبركاته